وبركاته. يسمع لدمسي؟ ما شاء الله. أستاذ أزمين جزاك الله. كمبيوتر يكو أستجروين والله. ولا الساعة فيها البالتوك وسط أنا يسرع نبرنا. مايك يازو لاشوين لك ما يكون لي سل. تبلاش كمبيوتري. أنا سبحان الله. أجاتامي بتام يجرمي نبر. እና እየሞከርኩት ስለነበር ነው የቆየሁት። አፉ በሉኝ። ኸይር ኢንሻአላህ። እንግዲህ ዱዓ አድርጉ አሁንም እንዳይበላሽ ኮምፒውተሩ። ኢንሻአላህ 10 ደቂቃ አልፎብኛል፣ ወደ ፕሮግራሜ ገባለሁ። ብዙ የምለው ነገር የለም ሌላ። ኢንሻአላህ أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله. In the name of Allah, the most compassionate, the most merciful. All praise belongs to Allah. We bear witness that no one is worthy of worship but Allah. We bear witness Muhammad sallallahu alayhi wa sallam is indeed the final messenger. The best of speech is the book of Allah. The best of guidance is the guidance of Muhammad sallallahu alayhi wa sallam. But Allah sum ejig betam rufuh ejig betam azany bohono. Amlukot udasi hullu legita Allah yetegebayhun. እነሆ ከአላሁ ስብሓነሁ ወተዓላ በስተቀር በእውነት የሚመለክ አምላክ አለመኖሩን እመሰክራለሁ። ተወዳጁ ነቢያችን ዓለይሂ ሰላቱ ወሰላም የአላህ ባሪያና መልእክተኛ መሆናቸውን እንዲሁ እመሰክራለሁ። መልካም ምሪት የነቢዩ ዓለይሂ ሰላቱ ወሰላም ጎዳና ነው። እውነተኛ ጣፋጭ ትንግግርም የጌታችን የአላሁ ስብሓነሁ ወተዓላ ቃል ቅዱስ ቁርአን ነው። The messengers and their messages. መልእክተኞችና መልእክቶቻቸው. The messengers and their messages. መልእክተኞችና መልእክቶቻቸው. ባለፈው ፕሮግራማችን መልእክተኞችና መልእክቶቻቸው በሚል ርዕስ የነብይና የረሱል አንድነትና ልዩነትን ለማሳየት ሞክሬ ነበር። ጌታ አላህ ፈቃዱ ከሆነ ደግሞ ዛሬ ኢንሻአላህ ቀጣዩን ስለ መልእክተኞች እስላም የሚያስተምረውን ቁርአናዊና ሐዲሳዊ ማስረጃዎችን እያነሳን ኢንሻአላህ ባለን ጊዜ ጌታችን አላህ መልካሙን ጊዜ ይስጠን፣ ጊዜውን ይባርክልንና ኢንሻአላህ እንማርበታለን። In the Islam astamrot, it is obligatory, it is compulsory to believe in every prophets and messengers that Allah subhanahu wa ta'ala has sent. In the Islam astamrot, Allah belakacho nabiyatuchinna, Allah belakacho malu'iktenyuch maman haymanutawi giddajna. Gitaachin Allah indinnamnacho kasgiddadan nagar, ye aminat masaratachin indivonu kadarragaw makakkal andu, benabiyatuchinna bemalu'iktenyuch malakunu. Allah nabiyatuchin, እና መልእክተኞችን ወደ ሰው ልጆች ሁሉ ልኳል። እነዚህ ወደ ሰው ልጆች ሁሉ የመጡት መልእክተኞችን እና ነቢያቶችን አምኖ መቀበል በእያንዳንዱ ሙስሊም የሃይማኖቱ ግዳጅ ይሆንበታል። በዚህም ደግሞ ጌታችን አላሁ ሱብሓነሁ ወተዓላ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 84 ላይ እንዲህ ይላል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 84 ላይ ሰይ በላቸው፣ ነብዩ አለይሂ ሰላቱ ወሰለም ነው ሰይ በላቸው ይላል አላህ። ሰይ በላቸው we believe in Allah. Okay, say we believe in Allah and what has been sent down to us. በአላህ እናምናለን፣ በአላህ አዳዊነትና ብቸኝነት፣ በሱ ፍጥረት ዓለሙን አስገኝነትና ተንከባካቢነት እናምናለን። And in what has been sent down to us. ወደኛም ወደ ተወረደው ማለትም ቅዱስ ቁርአንን ማለት ነው፣ ወደኛም ወደ ተወረደው መለኮታዊ መጽሐፍ እናምናለን። And what has been sent down to Ibrahim, Ismail, Isaac, and Yaqub in Al-Asbat. እንዲሁም ደግሞ ወደ ኢብራሂም አለይሂ ሰላም፣ እስማኤል፣ ይስሐቅ እና ያዕቆብ እንዲሁም በያዕቆብ 12 ነገዶች ሁሉ በወረዱት መለኮታዊ መጻሕፍትም እናምናለን። And what has been given to Musa and Isa. ለሙሳ እና ለኢሳ የአላህ ሰላም በእነሱ ላይ ይሰንና በተሰጠው መጽሐፍ። And the prophets from their lords. እነዚህ ነቢያቶች ሁሉ ከጌታቸው በተሰጣቸው መለኮታዊ መጽሐፍ እናምናለን። we make no distinction between one another among them. በእነዚህ ነቢያቶች መካከል ምንንም መነጣጠልን በእርግጥ አናደርግም። አንዱን ነቢይ ተቀበለን ሌላውን እንንጠል፣ ኢሳን ወደን ነብይ ሰለላሁ ዐለይሂ ወሰለምን እንንጠላ፣ ነብይ ሰለላሁ ዐለይሂ ወሰለምን ተቀበለን ኢሳን እንንቃወም አይደለንም። ሁሉንም ነቢያቶች በመካከላቸው ልዩነት ሳናደርግ አሜን ብለን እንቀበላለን። توم الله واف سميتد እኛም ደሞ ራሳችንን ለአላህ አሳልፈን የሰጠን ሙስሊሞች ነን፣ ለአላህ ትዕዛዝ ያደረነን። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 84 ላይ ይህ የሚያሳየው ሙእሚኖች ወይም ደሞ ሙስሊሞች በእነዚህ ሁሉ አላህ አስቀድሞ በገለጸው የእምነት ግንባር ቀደም ተውሂድ ነው። የተውሂድ መግቢያ ደግሞ ላኢላሀ ኢላላህ ነው። እነሆ ከአንድ አላህ በስተቀር በእውነት የሚመለክ አምልኮ የሚገባው አምላክ የለም ነው። ይህ አምልኮ የማይገባው በእውነት አምላክ ከሱ ውጭ የሌለን አንድ አላህን አምኖ መቀበል ነው። ከዛም አላሁ ሱብሓነሁ ወተዓላ ባወረዳቸው መለኮታዊ መጽሐፍ ማመን። አላሁ ሱብሓነሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም ታላቁን መጽሐፍ ፉርቃንን ለግሷቸዋል። ወተዓላ እነዚህን እውነታዎች ዘርዝሮልናል። በኢብራሂም ዓለይሂ ሰላም፣ በእስማኤል፣ በኢስሐቅና በያዕቆብ እንዲሁም ለያዕቆብ 12 ነገዶች፣ ለዒሳና ለሙሳ የአላህ ሰላም በሁሉም ይስፈንና ለሌሎችም ነቢያቶች ከጌታቸው ዘንድ and we make no distinction between one another among them በእነዚህ ነቢያቶች ምንም አይነት መለያየትን አደርግም። ስለዚህ እኛም ራሳችንን አሳልፈን ለጌታ አላህ የሥራ ድርሻ ያላቸው ብራናዊ ፍጥረታቶች ከብርሃን የተፈጠሩ መላእክት እንዳሉ ከማመን ይልቅ የካደና ያስተባበረ his books አላህ ወረዳቸው መለኮታዊ መጽሐፍት ይያሉ ግን በመለኮታዊ መጽሐፍቶቹ ሲያስተባብልና ሲክድ his messengers እሱ የላካቸው መልእክተኞች ኖረው ነገር ግን በመልእክተኞቹ ሲያስተባብል and the last day እንዲሁም በትንሳኤ ቀን የሚክድ then indeed he has strayed far away እርሱ በርግጥ ከባድ የሆነ ጥልቅ የሆነ ጥመትን ጠመዋል ይላል አላህ። ጥመት ውስጥ ያሉ እነማን ናቸው? በአላህ የማያምኑ፣ በመላእክቱ የማያምኑ፣ ባወረዳቸው መጽሐፍት፣ በላካቸው መልእክተኞች፣ ነገ ደግሞ የሰው ልጆች ውጤት የሚተዋይበትና የሚስተዋልበት ዕለት የትንሳኤ ቀን እንዳለ ከማመን ይልቅ የካዱ በርግጥ ከባድ የሆነ ጥመትን ጠመዋል ይላል። አላህ ሁላችንንም ከቀን ያጀማ الله كتميت يتبكن اهدنا الصراط المستقيم وذوتر بكنو غدانا لا يمران بلن سوره الفاتحه مقراف ان قطر 5 لا جيتاچنن الله ولي اندمنماصنو باونتو بكنو غدانا لا الله ينورن يهنو انغدي بملائكتنيوچ مكاد بملائكتنيوچ ماستوابن الله كبات تمتن سووش طموالو يلال اندي با الله من يالو ياله سو انديت الله بلاكاچو نبياتوچنا ملائكتنيوچ يامن the connection between believing Allah and believing the messengers and their belief استين الملكات بالله الايمان بالله بالله ما مننا بملائكتنيوچ ملائكتنيت ما من استي منيال قرونينت اندالاچو انملكات those who claim to believe in Allah but disbelieve in the messengers በርግጥ በአላህ አምነናል ብለው ሲያበቁ እሱ በላካቸው መልእክተኞችና ነቢያቶች የሚያስተባብሉ and the books ወረዳቸው መጽሐፍ የማይቀበሉ do not estimate Allah with the estimation due to him እምንለው ነገር ቢኖር አላህን ተገቢውን ክብር አልሰጡትም ተገቢውን ልቅና አላከበሩትም ነው ምንለው ተገቢው ክብር ተገቢውን ልቅና ለአላህ አልተሰጠውም ማለት ነው እሱ መልእክተኞችን ለሰው ልጆች ልኮሳለ የመልካም አራአ የህይወት ተምሳሌት የበጎ ስራ ተምሳሌት አድርጎ ልኳቸው ሲያበቃ ግን በመልእክተኞቹ የካዱና ያስተባበሉ አምባሳደሩ አድርጎ ልኳቸው ግን ሰዎች ከካዱ በእውነት ሰዎች አላህን የሚገባውን ክብር አላከበሩትም ማለት ነው ጌታችንም እንዲህ ነው እኮ ያለው በሱረቱና ነዓም ላይ ተመልከቱ ሱረቱና ነዓም ምዕራፍ 6 ቁጥር 91ን ከፍታችሁ ስትመለከቱ ጌታችን አላህ እንዲህ ይላል they እነርሱ ይላል እነማን ናቸው the Jewish and the Quraysh pagans and idolaters አይሁዶችና ቁረሽ ጣዖት አምላኪያውያን ባጠቃላይ አይሁዶችና ቁረሽ ጣዖት አምላኪዎች ባጠቃላይ they did not estimate Allah with an estimate due to him when they said nothing did Allah send down to any human being by revelation Allah ለማንም ሰው በየትኛውም ጊዜ ለማንኛውም ሰው መለኮታዊ ራእይን አላወረደም ብሎ አይሁዶች እንዲሁም ደግሞ የመካ ሙሽሪኮች ቆይሾች በተናገሩ ጊዜ በአላህ ላይ በርግጥ ቅጥፈትን ቀጥፏል አላህንም ተገቢውን ክብር አላከበሩትም ይላል አላህ ተገቢውን ክብር ለአላህ አልሰጡትም ተገቢውን ክብር በተለይ ሱረቱ ዝመር ማዕራፍ 39 ላይ ጌታችን አላህ ቁጥር 61 ላይ እንደገለጸው they did not estimate Allah due to him ይላል ለአላህ የሚገባው ልቅና ለአላህ የሚገባው ክብር ሰዎች አልሰጡትም ይላል አቂቃ ሰዎች ለአላህ የሚገባው ክብር ሲሰጡ ለአላህ የሚገባው ፍራቻ ሲፈሩት አላህ ደረጃቸውን ከፍ ያደርጋል ቀልባቸውን ያጥባል ስብዕናቸውን ያድሳል ታሪካቸውን ይገለብጣል ህይወታቸውን ይለውጣል ነገ ደግሞ የጀነት ፍርዶስ ባለቤት እንዲሆኑ ዝግጁ ያደርጋቸዋል ሱብሃንአላህ ከነዛ ሰዎች አላህ ያድርገን Those who estimate Allah subhanahu wa ta'ala with a true estimation, እነዛማ የእውነት የአላህን ልቅና የአላህን ክብር ያወቁ ሰዎች, they know the attributes of knowledge, wisdom and mercy. የአላህን እውቀት ጥበብ እዝነት እና የአላህን ባህሪያቶች ጠንቅቀው ያውቃሉ ይላል ጠንቅቀው ያውቃሉ and the inevitable known for certain that he sent the messengers and revealed the books. ታዲያ አላህን ሐቂቃውን እሱን ያወረዳቸው መጻሕፍቶች እንዳሉ የላካቸው መብያቶችና መልእክተኞች እንዳሉ የሰው ልጅን ፈጥሮ ያለ ዓላማ እንዲው አልተወም የሰው ልጅን ፈጥሮ በአየር ላይ ንፋሱ ወደፈለገው አቅጣጫ እንደሚያጓዥው እንደ ላባ አላደረገውም ሰውን ሲፈጥረው ለዓላማ ፈጠረው ሰውን ሲያባጀው በዓላማ አበጀው ሰውን ከፈጠረው በኋላ በአምሮ ብቻ ልጓም የሌለው ሆኖ እንዳይነዳ ስሜቱን ብቻ ተከትሎ እንዳይጓዝ ጌታችን አላህ ነቢያቶችንና መላእክቶችን ላከ መለኮታዊ መጽሐፍት ቁርአንን አወረደ እንዲህም ሲል ተናገረ በሱረቱ ቂያማ ምዕራፍ 75 ቁጥር 36 በሱረቱ ቂያማ ምዕራፍ 75 ቁጥር 36 ላይ does man think that he will be left neglected without being punished or rewarded for the obligatory duties enjoined by his lord Allah on him so እንደው እንዲው ዝም ብሎ በባዶ የሚተው ይመስለዋልን ኢላ አላህ ተፈጥሮ ሲያበቃ ነገ እንደው ዝም ብሎ የሚተው እንደ ተራ ነገር የሚተው ይመስለዋል ይልቁንስ አላህ ግዳጅ ባደረገበት ነገር መጠየቁ የማይቀር ነው ወይ ቅጣት ወይ ምንዳይ አበቀዋል ምንዳቸውን ከሚያፍሱ ያላህ ባሮች አላህ ያድርግልን ቅጣቱን ያርቅልን ምህረቱን ያቀርብልን ያ ጀማ አሚን በሉ እንጂ ማሻአላህ Therefore, سلزهم, whoever disbelieves in the messengers while claiming to believe in Allah is a kafir in the sight of Allah. በአላህ እይታ አላህን አምኖ ሲያበቃ በአላህ አምናለሁ በሱ ፈጣሪነት በሱ አስገኝነት ህልውናውን እቀበላለሁ ነገርን ያበጀ እሱ ነው ቅርጹን ለእያንዳንዱ ነገር የሰጠ እርሱ ነው ነቢያቶችን እና መልእክተኞችን ግን አላከም በመብያቶችና በመልእክተኞች ግን አላምንም እኔም ማምነው በአላህ በሱ ህልውና መኖርና ፍጥረቱን ማስገኘቱ ነው ግን እንደ እስላም አስተምህሮት የሰው ካፊር ነው ነው ምንለው ኩፍር ነው ኢማን ሙሉ ነው ንጥል አይደለም ኢማን ሙሉ ነው ንጥል አይደለም ይህ ማለት ምንድነው ነብዩ አለይሂ ሰላቱ ወሰለም ጋ ሰሂ ቡኻሪ ቮሊዩም 1 ሙጀለድ 1 ማለት ነው ቮሊዩም 1 ምዕራፍ 1 ሐዲስ ቁጥር 2 ላይ ጅብሪል አለይሂ ሰላም በሰው ቅርጽ ተመስሎ ነብዩ አለይሂ ሰላቱ ወሰለም ዘንድ መጣ ይላል ሐዲስ ከዛም በሰው ቅርጽ ተመስሎ የመጣው ጅብሪል አለይሂ ሰላም አስተውሉ ግስፈቱንና ትልቅነቱን ለተወዳጁ ነብያችን አለይሂ ሰላቱ ወሰለም ለሰው ዘር ምርጥ ለነቢያት ፍርጥ ለመልእክተኞች ማክተሚያ ለሆኑት ለነብዩ አለይሂ ሰላቱ ወሰለም ጥያቄ ጠየቃቸው ምን ብሎ ሶስት ወሳኝ ጥያቄ አንደኛ ወርስ ኢማን ኢማን ምንድነው ብሎ ጠየቃቸው ዋርዝ እስላም ቀጥሎ እስላም ምንድነው ሌላ ኢህሳን ማለት ምን ማለት ነው አላቸው ነብዩ አለይሂ ሰላቱ ወሰለም ኢማንን ሲያብራሩ አርስ ቱ ቢሊቭ ኢን አላህ ኢን ሂዝ አንጀልስ ኤንድ ሂዝ ቡክስ ኤንድ ሂዝ መሰንጀርስ ኤንድ ሂዝ ላስት ዴይ ኤንድ ዘ ፕሪዲስቲኔሽን ቀዳ ወል ቀደር ነብዩ አለይሂ ሰላቱ ወሰለም ኢማን ማለት በአላህ ልታምን ነው እሱ መላእክትን እንደፈጠረ መለኮታዊ መጻሕፍት እንዳወረደ ነቢያቶችና መልእክተኞችን እንደላከ የትንሣኤ ቀን እንዳለና ቀዳ ወል ቀደር መልካሙም ሆነ ክፉ ከጌታ ከአላህ ዘንድ መሆኑን አምነን ነው ብለው ኢማንን ሳይነጣጥሉ ሙሉ ዝርዝሩን ነብዩ አለይሂ ሰላቱ ወሰለም ለጅብሪል አለይሂ ሰላም ጠቆሙት ነገሩት አስተውሉ ኢማን ንጥል አይደለም ሞላዊ ነው ስለዚህ በአላህ ያመነ አካል የግድ በመልእክተኞቹ ሊያምን የግድ ነው ስለዚህ በአላህ አምኖ በመልእክተኞቹ ግን ሳያምን ቢቀር በአላህ አምኖ በነቢያቶቹ ሳያምን ቢቀር ግን የሰው ካፊር ነው እንላለን ምክንያቱም ከዚህ የቁርአን አንቀጽ መነሻ አድርገን ማለት ነው ጌታችንንም አላህን ለትክክለኛ ለቀናንም አልሰጠውም ነው ምንለው and his belief was not of him አረበ አላህ ማመን እንደው ምንም አይፈይደው መልእክተኞችን አስተባብሉ ያላህን በሳደሮችን ንቆ ምንም አይፈይደው ለዚህ የቁርአን አንቀጽ ማስረጃ አለን እንዲህ ይላል ጌታችን በሱረቱ ኒሳ ምዕራፍ 4 የሴቶች ምዕራፍ 4 አንቀጽ 150 እስከ አንቀጽ 151 በሱረቱ ኒሳ ምዕራፍ 4 አንቀጽ 150 እስከ አንቀጽ 151 ላይ verily those who disbelieve in Allah and His messengers. Anaza ba Allah na ba malaikatnyochu yemikedu wa Allah yemikedu and His messengers andium ba malaikatnyochu and wish to make distinction between Allah and His messenger by believing Allah and disbelieving in messengers. በአላህና በመልእክተኞቹ መካከል መነጠልን ግርዶን ሽን ማድረግ የሚፈልጉ ይህ ማለት በአላህ አምነናል ብለው ሲያበቁ መልእክተኞችን አንቀበልም ብለው በአላህና በመልእክተኞች መካከል መለያየትን ለሚያደርጉ ሳይንግ እነሱ በላቸው እነሱ ይላሉ ይቅርታ እነሱ we believe in some but reject others በከፊሉ እናምናለን በከፊሉ እንክዳለን ለሚሉ and wish to adapt a way in between them በመካከላቸው ልዩነት ማድረግ ለሚሹ ወይም ለሚያደርጉ they are in truth disbelievers እነሱ ካህዲዎች ናቸው ነው ያለው አላህ እነሱ ካህዲዎች ናቸው አንድ በመልእክተኞች መካከል መነጣጣልን የሚያደርጉ ሁለት ደግሞ በአላህ ምንናል ብለው ሲያበቁ በነቢያቶችና በመልእክተኞች የሚክዱና የሚያስተባብሉ እነሱ በርግጥ ካህዲዎች ናቸው በተለይ ደግሞ ቁርአን ሱረቱ ኒሳ ምዕራፍ 4 አንቀጽ 150 እስከ አንቀጽ 151 ያለውን ቁርጥቢ ላይ ተፍሲር ብትመለከቱ የቁርጥቢን ተፍሲር ብትመለከቱ this is ayah ይህ አንቀጽ who claims to believe in Allah በአላህ ምንናል ብለው ሲያበቃ but disbelieve in the messenger is a kafir ነገር ግን በመልእክተኞቹ አላምንም ካለ እሱ ካፊር ነው ካሃዲ ነው ይላል ከዛም ቁርጥቢ ኢላላ ይሄንን አንቀጽ ተመልክቶ ምን ይላል Allah stated that making a distinction between Allah and the messenger is a kufr Allah በግልጽ እንዳስቀመጠው በቁርአኑ በአላህና በመልእክተኞች መካከል መከፋፈልንና መለያየትን ማድረግ ያ ማለት በአላህ ምኑ ሲያበቃ በመልእክተኞች አላምንም ማለት ክህደት ነው ይህ ከኢማን ሳይሆን ከክህደት ነው ይላል this is kufr because Allah enjoined upon people to worship him in a way which he prescribed with his messengers ይሄ ደግሞ ክፍር የሚሆነው ይላል ቁርጥቢ ላይ ያለው ተፍሲር ይሄ ደግሞ ክፍር የሚሆነበት ምክንያት አላህ እኮ እርሱ በብቸኝነት እንዲመለክ መመለክም ያለበት እንዴት እንደሆነ በመልእክተኞቹ በኩል ነው ማንነቱን የገለጸው ስለዚህ if they deny the messengers መልእክተኞችን ሰዎች ካዱ አስተባበሉ ማለት እኮ they deny their teachings አስተምሮታቸውንም ክደዋሉ ማለት ነው if they fail to achieve the true state of Allah which is upon them ይህ ደግሞ መልእክተኞች አላህን በገለጹት መንገድ አላህንም ልናቀው አንችልም እሱ የከለከላቸው ክልካራቶች እሱ የፈቀራቸው ደግሞ የተፈቀዱ ነገሮችን ለይተን ማወቅ አንችልም በጥቅሉ ምርጥ ያላህ ባሪያዎች ልንሆን አንችልም አላህን የምንገዛው እሱን የእውነት ልቅና የምንሰጠው ስለሱ ማንነትም የምናውቀውና የምንረዳው አላህ በመልእክተኞቹ በኩል ማንነቱን በገለጸልን መንገድ ነው this is like denying the creator እንደውም ቁርጥቢ ላይ ተፍሲሩ ምን ይላል እንደውም ይሄ ጌታን አላህን መካድና ማስተባል خالقون الله ፈጣሪውን የሆነውን አላህን መካድም ጭምር ነው denying the creator is kufr ይሄ ሙግልጽ ነው ኩፍር ነው ይህ እውነተኛ አላህም ይላል ስለዚህ አላህን መካድ ነው ማስተባበል ነው ብሎ እዛ ተፍሲር ላይ እናገኛለን ተፍሲር ቁርጥቢ ላይ ማለት ነው ግልጽ ነው ያጨባ አሳቤ ግልጽ ነው እየገባችሁ ነው خير ሺ ማሻአላ እስካሁን እየተመለከተን ያለ ነው አላህ Subhanahu Wa Ta'ala በመልእክተኞች ማመን ሃይማኖታዊ ግዳጅ እንዳደረገብን ነው እየጠቆምኩና ያሳየው ያለሁት ሃይማኖታዊ ግዳጃችን ነው ሌላው አላህ Subhanahu Wa Ta'ala መልእክተኞች ልኳል በየዝቦቹ መካከል መልእክተኞች ልኳል አላህ ለምንድን ነው መልእክተኛ ይላከው አላህ መልእክተኞች ልኳል ግን ለምን አላህ መልእክተኞች ላከው ለዚህ ሶስት ዋና ዋና ምላሾች አሉ የመጀመሪያው አላህ Subhanahu Wa Ta'ala መልእክተኞችን የላከበት ዓላማው ሰዎች አላህ Subhanahu Wa Ta'ala እንዲያውቁት የፈጠራቸውን ጌታ እንዲረዱ ወደዚህ ምድር የመጡበትን ዓላማ እንዲያውቁ ለዓላማቸው ራሳቸውን አሳልፈው እንዲሰጡ መልካም ስብዕና ያላቸው ሰዎች እንዲሆኑ ብሎ አላህ መልእክተኞችን ልኳል ለምሳሌ ጌታችን አላህ ምን ይላል ሶስት የቁርአን አንቀጾችን ልትከስላችሁ በሱረቱ ዩኑስ ምዕራፍ 10 ቁጥር 47 ላይ አላህ ምን ይላል for every nation there is a messenger ለሁሉም ህዝቦች መልእክተኛ አላቸው ይለዋል አላህ ለሁሉም ህዝቦች መልእክተኛ አላቸው በሌላም የቁርአን አንቀጽ በሱረቱ ራዕድ ምዕራፍ 13 ቁጥር 7 ላይ በሱረቱ ራዕድ ምዕራፍ 13 ቁጥር 7 ላይ for every nation there is a guide ለህዝቦች ሁሉ መሪ አላቸው ይላል አላህ ለህዝቦች ሁሉ መሪ አላቸው በሌላም የቁርአን አንቀጽ ለህዝቦች ሁሉ መልእክተኛን መልአኩን ሲገልጽልን በሱረቱ ፋጢር ምዕራፍ 35 ቁጥር 24 ላይ በሱረቱ ፋጢር ምዕራፍ 34 ቁጥር ምዕራፍ 35 ቁጥር 24 ላይ we have sent him to, there was not a nation there was never was a nation but a warning had passed among them በውስጡ አስፈራሪ ያላለፈባት በውስጡ አስጠንቃቂ ያላለፈባት አንዲትም ከተማ የለችም ይላል አላህ አንዲትም ከተማ የለችም ስለዚህ መልእክተኞች አላህ በየህዝቦቹ ሁሉ መልአኩን የሚያሳይ ነው እነዚህ የቁርአን አንቀጽ አንቀጾቹን ደግማለሁ ሱረቱ ዩኑስ ምዕራፍ 10 ቁጥር 47 ሱረቱ ራዕድ ምዕራፍ 13 ቁጥር 7 ሱረቱ ፋጢር ምዕራፍ 35 ቁጥር 24 እነዚህ አንቀጾች የሚያሳዩት አላህ በየህዝቦቹ ሁሉ መልእክተኛ መልአኩ ነው አሁን ለምን ነው መልእክተኛ የላከው ብለን እናያ ለምን እንደላከ እንመልከት ሶስት ማስረጃዎች አሉ ለምን አላህ መልእክተኞችን እንደላከ የመጀመሪያው ግንባር ቀደም አላህን ሰዎች እንዲያውቁት ነው አላህ ይላከው አላህን ሰዎች በብቸኝነት እንዲያመልኩትና እንዲገዙት ነው አላህ ነቢያቶችን ይላከው አላህ ነቢያቶችን ይላከው ተውሂድን እንዲያስተምሩ ነው እንዲህ ይላል ጌታችን አላህ ሱረቱ ነህል ምዕራፍ 16 በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ምን ይላል why have sent into every nation a messenger proclaiming worship Allah and shun false deities በየህዝቦች ሁሉ መልእክተኞችን ልከናል ይላል አላህ በየህዝቦች ሁሉ መልእክተኞችን ልከናል አላህን በሃይላዊነትና በብቸኝነት ተገዙ ከአላህ Subhanahu Wa Ta'ala ውጪ የሚመለኩ አማልክቶች በአጠቃላይ ጣዖታት ናቸውና ጣዖታትን ራቁ የሚሉ ሲሆኑ አላህ ስለዚህ ነህል 1636 በግልጽ ቋንቋ ነቢያቶች በየህዝቦች ሁሉ ተልከዋል ተውሂድን እንዲያስተምሩ ተውሂድን እንዲያጸኑ ሽርክ ጽልመትን እንዲያስወግዱ በተውሂድ ብርሃን ሰዎች እንዲሄዱ በሽርክ ጽልመት እንዳይዘፈቁ ጣዖታቸውን እርግፍ አድርገው እንዲተዉ አንድ አላህን ብቻ አጥርተው እንዲያመልኩ አላህ መልእክተኞችን ነቢያቶችን ወደ ሰዎች ልኳል አንድ ሁለተኛ ሁለተኛ አላህ Subhanahu Wa Ta'ala ሰዎችን መልእክት ለምንድነው ለሰዎች መልእክተኞችና ነቢያቶችን ይላከው ስንል ጌታችን አላህ ምን ይለናል መረጃ ሳይመጣለት ማስረጃ ሳይቆምበት ማንንም ስለማይቀጣ አላህ ለሰውዶች ማስረጃ ይሆኑ ዘንዳ ነቢያቶችን ልከዋል ምን ይላል በሱረቱል ኢስራ ላይ እናገኛለን በሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ we never punish until we have sent a messenger to give warning መልእክተኛችንን እስከምንልክ ድረስ የምንቀጣ አይደለንም ይላል አላህ መልእክተኛችንን እስከምንልክ ድረስ የምንቀጣ አይደለንም ስለዚህ አላህ መልእክተኛን ሳይልክ እሱ ማንነቱን ሳይገልጽ ስለ ጀነት ሳያብራራ ስለ ጀሃነም ሳያስጠነቅቅ ስለ ምህረቱ ሳይናገር ስለ ቅጣቱና ስለ ኃይለኝነቱን ሳይገልጽ አላህ ማንንም አይቀጣም በማናውቀው ነገር አላህ አይጠይቀንም ምክንያቱም አላህ አልዓድል ነው አላህ ፍጹም ፍታዊ ነው እንደውም ሱረቱ ኒሳ ምዕራፍ 4 ቁጥር 40 ላይ ጌታ የብና ይታንክል እንኳን ባሮችን አይበድሉም ተብሎ ይተገል የብና ይታክል አቶምን ታክል እንኳን ዘራ አተመት ታክልም ተሆን እንኳን ጌታ አላህ ሰዎችን በፍጹም አይበድላቸውም ስለዚህ ጌታችን አላህ ፍጹም ፍታዊ ስለሆነ ለእያንዳንዱ እውነትን የሚገልጹ የሚያብራሩ መልእክተኞችን በየከተማው በየህዝቡ በየዘመኑ አስነስተዋል ነው ይሄ ቁርአን አንቀጽ የሚያሳየው ስለዚህ አላህ ማስረጃን ሳያቆም ሰዎችን ስለማይቀጣ ነቢያቶችን ይላከው ማስረጃ እንዲሆኑ ሁለት የመጨረሻው ሶስተኛው ማንሳት የምፈልገው አላህ ለምንድን ነው መልእክተኞችን ይላከው ለሚለው ማስረጃ ማቅረብ የምፈልገው ሰዎች ነገ በአላህ ላይ ነገ ሰዎች በአላህ ላይ ማስረጃ እንዳያቀርቡ ነው ለምሳሌ ፊርአውን ነብይ ተልኮልኝ ቢሆን መልእክተኛ መጥቶልኝ ቢሆን እውነትን የሚገልጽልኝ ስለ ጀነብ የሚያስተነቅቀኝ አላህ ማንነቱን የሚያሳውቀኝ ወደ ኢማን የሚጠራኝ ሰው ወይም ነብይ ብትልክልኝና መልእክተኛ ቢመጣልኝ ኖሮ አልክድም አላስተባብልም ብሎ ነገ እንዳያስተባብል አላህ ሙሳ አለይሂ ሰላም ልኮለታል ስለዚህ አላህ ሰዎች ነገ አላህ ዘንድ ማስረጃ እንዳይኖራቸው ነገ አላህ ዘንድ መከራከሪያ እንዳያቀርቡ ዛሬ አላህ መልእክተኞችን ልከዋል። ለምን? አላህ መልእክተኞችን በጀነት አብሳሪ በጀሃነም አስጠንቃቂ አድርጎ ልኳቸዋልና ነው። እንዲህ ይላል ጌታችን አላህ ሱረቱ ኒሳ ምዕራፍ 4 አንቀጽ 165። በሱረቱ ኒሳ ምዕራፍ 4 አንቀጽ 165 ላይ messengers as bearers of good news as well as warning in them order that mankind should have no peel against Allah after the messengers. አላህ መልእክተኞችን የላከበት ምክንያት ሲነግረን አላህ መልእክተኞችን በጀነት አብሳሪ በመልካም ነገር አብሳሪ በጀሃነም ማስጠንቀቂያ አድርጎ ላካቸው ለ የሰው ልጆች ነገ አላህ ዘንድ ምንም አይነት ማስረጃ እንዳይኖራቸው አላህ ዘንድ ማስረጃ እንዳያቀርቡ አላህ አስቀድሞ መልእክተኞችን እውነትን የሚገልጹ ነቢያቶችን ልኮአልና and Allah is ever all powerful and all wise. Allah ደግሞ ሃያልና ጥበበኛ ነው ይላል ሱረቱ ኒሳ ምዕራፍ 4 አንቀጽ 165 ላይ። ስለዚህ ጌታችን አላህ መልእክተኞችን የላከበት ነቢያቶችን የላከበት ሶስተኛው ምክንያት አላህ Subhanahu Wa Ta'ala ዘንድ ነገ ሰዎች አስረጅ እንዳይኖራቸው መከራከራ እንዳያቀርቡ። አቡ ጀሃል መከራከራ ማቅረብ አይችልም። ነብዩ አለይሂ ሰላቱ ወሰለም የሰው ዘር ምጥ የነቢያት ፈርጥ የመልእክተኞች መክተሚያ ተልከውለታልና የኖህ ህዝቦች ማስተባበል አይችሉም። ኖህ አለይሂ ሰላም ተልኮላቸዋል። የአይድ ህዝቦች ማስተባበል አይችሉም። ሁድ አለይሂ ሰላም ተልኮላቸዋል። የሰሙድ ህዝቦች ማስተባበል አይችሉም። ሷሊህ አለይሂ ሰላም ተልኮላቸዋል። የመድየም ህዝቦች ማስተባበል አይችሉም። ሹአይብ መጥቶላቸው ነበርና ለዚህ ኡማም ደግሞ አላሁ ተዓላ በአንፈ ተቅጣቂ ሆኖ ታላቁ ነብዩ አለይሂ ሰላቱ ወሰለም ተልከዋልና እያንዳንዱ ሰው በነብዩ አለይሂ ሰላቱ ወሰለም መልእክተኝነት ይማመን በአላህ ጌትነትና አምላክነት አምኖ ይቀበል የመቀበል ቁርአንን የህይወት መመሪያ ማድረግ ግዳጅ አለበት። ስለዚህ አላሁ ሱብሃነሁ ወተዓላ መልእክተኞችንና ነቢያቶችን ይላከበት ዋና ዋና ሶስት ሪዞኖችን አይቻና እደግመዋለሁ። የመጀመሪያው አላህ ተውሂድን እንዲያስተምሩ ከሱ ውጪ የሚመለክ አምላክ የለምና ቁርአን ውስጥ ነቢያቶችን ሁሉ ብታዩ ያ ቀውሚ ይላሉ ከኢሳ በስተቀር ከኢሳ በስተቀር ኢሳ ያ ብን እስራኤል ይላልን የጠራቸው ሌሎቹ ሁሉ ያ ቀውሚ እናንተ ህዝቦቼ ወይ ብለው ከዛ ያላህን አንድነት ነበር ሲያስተምሯቸው የነበረው ሁሉ እና አላሁ ተዓላ ነቢያትን መልእክተኞችን ይላከው አንደኛ ተውሂድን እንዲያስተምሩ ነው ወደ አላህ እንዲጠሩ ነህል 16:36 ላይ ያለነው ያየነው አንቀጽ ማለት ነው። አንዴ ሁለት ደግሞ አላህ Subhanahu Wa Ta'ala መልእክተኞችንና ነቢያቶችን የላከው ምክንያቱ ምንድነው? አላህ ማስረጃን ሳይቆም እውነትን ሳይገልጽ ሰዎችን አይቀጣምና። ለዚህ ደግሞ ሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ ያለው የቁርአን አንቀጽ አይተናል። ሶስተኛውና ዛሬ ማየት የፈለኩት ደግሞ አላህ Subhanahu Wa Ta'ala መልእክተኞችን የላከበት ምክንያት ነገ አላህ ዘንድ ሰዎች መከራከራ እንዳያቀርቡ ማስረጃ አላህ ላይ እንዳቀሩ መልእክተኛን አላክልኝ እውነትን የሚገልጽልኝ አልመጣም ብለው እንዳያስተባብሉ ጌታችን አላህ መልእክተኞችን ልኳል። ለዛ ነው ቁርአን ውስጥ ሱረቱ አንዓም ላይ ምዕራፍ 6 አንቀጽ 130 ላይ የጀሃነም ሰዎች መላእክት መላእክ ማለትም የጀሃነም ጠባቂው መልእክተኞች አልመጣላችሁም ነበር እንዴ ብሎ ይጠይቃቸዋል ይላል። ለጅኖችና ለሰዎች መልእክተኞች አልመጣላችሁም ምን ይሏቸዋል? መልእክተኞች አልመጣላችሁም እውነትን የሚያብራሩ አናቅስቶችን የሚገልጹ መተውልን ነበር ግን አልተከተልናቸውም ነው። ያሲን ላላያችሁም ሱረቱ ያሲን ምዕራፍ 36 ላይ በአንድ ከተማ ውስጥ እኮ አላህ ሶስት ነቢያቶችን ነው የላከው። ሶስት ነቢያቶችን አላህ ላከላቸው። በጥቅሉ ምን ለማለት ፈልጌ ነው? ነገ ሰዎች አላህ ዘንድ አስረጅ እንዳይኖራቸው አላህ ነቢያቶችንና መልእክተኞችን ልከዋል ማለት ነው። ልከዋል አላህ። ሶስተኛ ነጥብ ምን ነው? የመጀመሪያው በመልእክተኞችና በነቢያቶች ማመን ሃይማኖታዊ ግዳጅ መሆኑን አየን። ሁለተኛው በነቢያቶችና በመልእክተኞች ስናምን ለምንድነው ነቢያቶችና መልእክተኞች የሚላኩት የሚለውን ሁለት አየን። ሶስተኛው ለዛሬ የትምህርት ማሳረግ የምናደርገው among the prophets and the messengers ከነቢያቶችና ከመልእክተኞች መካከል there are those whose stories have been told us in the book of Allah Subhanahu Wa Ta'ala and there are also prophets and messengers their stories had been not mentioned in the book of Allah. በቁርአን ውስጥ የነናል ታሪካቸው ይናል ስሞቻቸው የተጠቀሱ ነቢያቶች አሉ ያልተጠቀሱ ነቢያቶች አሉ። ነገር ግን ሙስሊም እያንዳንዱ አላህ በላካቸው መልእክተኞች አምኖ መቀበል አለበት። ታሪካቸው ቁርአን ውስጥ ይወሳም አይወሳም በሐዲስ ታሪካቸው ይጠቀስም አይጠቀስም ስማቸው በቁርአን ውስጥ ይነገርም አይነገርም በሐዲስ ውስጥ ይወሳም አይወሳም በእያንዳንዱ የአላህ መልእክተኞችና ነቢያቶች አንድ ሙስሊም የማመን ሃይማኖታዊ ግዳጅ አለበት። ለዚህ ደግሞ ሁለት የቁርአን አንቀጽ ማስረጃ ማቅረብ እንችላለን። ሱረቱ ኒሳ ምዕራፍ 4 አንቀጽ 164 እና ሱረቱ ጋፊር ምዕራፍ 40 ቁጥር 78 ጌታችን አላህ ምን ይላል? ኦኬ ባክ ቤት ናችሁ ግን አለ? ቤት ነን አው እና ከፈለ። ሰላም አለይኩም ያ ጀማ ይሰማል ድምጽ? እሺ ጥሩ ስልክ መጥቶብኝ ነው አፏ። And messengers who have mentioned to you before and messengers who have not mentioned to you. ቁርአን ውስጥ አላህ ሱረት ኒሳ 4:164 ላይ በዚህ መጽሐፍ ውስጥ ማለትም በቁርአን ውስጥ ታሪካቸውን የተረክንልህ ነቢያቶች አሉ ያልተረክንልህም ነቢያቶች አሉ ይላል አላህ። የተተረከ ታሪካቸው የተወሳ አለ ያልተወሳም አለ። ጋፊር ምዕራፍ 40 ቁጥር 78 ላይም ደግሞታል። And indeed we have sent messengers before you. ካንተ በፊት በርግጥ ነቢያቶችን ልከናል አለ አላህ። መልእክተኞችን ልከናል። ረሱሎች ተልከዋል ከነብዩ አለይሂ ሰላቱ ወሰለም በፊት። Of some of them we have related to their stories. ስም ታሪካቸውን ያወሳንልህ አለ። And some of them we have not related their stories. የከፊሎቹን ደግሞ ያላወሳንልህ አለ አለ። በርግጥ አንድ ነገር እናስተውል። ጌታችን አላህ በቁርአን ውስጥ ያወሳቸው ሁሉ ለኛ ህይወት ጠቃሚ ናቸው። አላህ በቁርአን ውስጥ ያላወሳቸው ነገሮች ሁሉ ለኛ ህይወት አስፈላጊ አይደሉም። ለምሳሌ ቁርአን ውስጥ በነገራችን ላይ የቁርአን ልዩ ጥበቡ ዝባዝንኬ ያበዛ። ሐቂቀተን ነው መነግራችሁ ቋንቋው ትንሽ የሚከፍ ቢሆንም መጠቀም ፈልጋለሁ። በቃ የቁርአን ልክናን ማየት ስላለብን ቁርአን ኮተት ምናምን ነገር አይወድም። ኮተት ምናምን አያቀም። በቃ ደስ የሚል ጥርት ያለ ነገር ነው። ንጹህ ነው፣ ቅዱስ ነው፣ የተባረከ መጽሐፍ ነው። በውስጡ መፋለስ የለውም፣ ያሳብ መላወጥ የለበትም፣ ኮተት አይለውም እና ደስ በሚል ሁኔታ ነው አቀራረቡ። ለሰው ልጅ በሚጠቅም መልኩ ነው። ሐቂቀተን ሰው ቁርአን እንደው አምኖ እንኳን ባይቀበለው ቁርአንን ሰምቶ ቁርአንን አድምጦ ትርጉሙን ተረድቶ አምኖ እንኳን ባይቀበለው ለህይወት መመሪያው እጅግ በጣም መልካም ነው። ሐቂቀተን የስኬት ማማ ላይ ነው የሚያወጣው፣ የስኬት ጣራ ላይ ይወስዳልና ቁርአን እንደዚህ አይነት ዘባዝንኬዎችን ነገር አይናገርም። የሚፈልገውን ነገር ያወሳል፣ የማይፈልገውን ነገር ይተዋል ቁርአን። እና ጌታችን አላህ ለምሳሌ የአደም አለይሂ ሰላም ልጆች ሁለቱን ልጆች ስሞቹን አላወሳልን። ለምሳሌ በብሉይ ኪዳን መጽሐፍ አቤልና ቃየል ተብለው ይጠራሉ ብለው አይሁዶች የጻፉት ጽሑፍ አለ። ግን ቁርአን ውስጥ ስትመጡ የአይሁዶች የተጻፈውን አቤልና ቃየል ብለው ቁርአን ውስጥ ግን አታገኙትም። እና ለምንድን ነው ይሄ ያልተወሳው ስም? ምክንያቱም የነሱ ስም በእኛ ስብዕና ውስጥ ምንም የሚያመጣው ለውጥ የለም። እኛን ህይወታችንን አይቀየርም የነሱ ስም። ዋናው በሁለቱ ወንድማማቾች ህይወት ታሪክ ውስጥ እንማራለን። በሁለቱ የወንድማማች ታሪክ ውስጥ እንወስደው ምን ቀስመው ነገር አለ? ተግባብተናል? አንደኛው ጌታውን ታዛዥ ነው፣ አንደኛው ጌታው ላይ አማጽ ነው። ጌታው ላይ ታዛዥ የሆነው መልካም ምን እንዳገኘ ያ ደግሞ ይሄው የሰው ልጆች ሁሉ ዛሬ በሚገዳደሉት ገደል ግድያ የመጀመሪያው የአደም ልጅ ተጠያቂ ሆነ ማለት ነው። ተግባብተናል? ገዳዩ ማለት ነው። ስለዚህ ቁርአን የሚያወሳቸው ነገሮች ሁሉ ለኛ ህይወት የሚጠቅሙ ናቸው። ስለዚህም ስለ መልእክተኞች ስለ ሁሉም ታሪክ አልተዘከረልንም። ያ ቢሆን ኖሮ ይህ መጽሐፍ የታሪክ መጽሐፍ ይሆን ነበር፣ የታሪክ መጽሐፍ ብቻ ይሆን ነበር። ነገር ግን ይህ መጽሐፍ የታሪክ መጽሐፍ ሳይሆን የጥበብ መጽሐፍ ነው፣ የህይወት መጽሐፍ ነው። ስለሆነም ጌታችን አላህ ታሪኮቹን ስለ ነቢያት ያወሳልን አለ፣ ያላወሳልንም በቁርአን ውስጥ አለ። ለነዛ የተወሱት ነቢያቶች ታሪካቸው እጅግ አስተማሪ፣ ህይወትን ለዋጭ፣ ለኛ ህይወት ዛሬ እጅግ በጣም ጠቃሚ ነው። It is not permissible for us to disbelieve in those whose names have been told us by Allah in the Quran or by his messenger sallallahu alaihi wasallam. በርግጥኛ ለንክድ አይገባም። አላህ Subhanahu wa ta'ala በቁርአኑ ስማቸውን ስላላወሳው፣ ታሪካቸውን ስላልገለጸው፣ ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ስለሁሉም ነቢያቶች ስላላወሱና ስላልተናገሩ ነቢያቶች የሉም። ከነዚህ ከተወሱት በቁርአኑ ውስጥ ከተጠቀሱት ከ25ቱ ነቢያቶች ውጪ ነቢያቶች አልተላኩም ብለን ልንክድ አይገባም። At the same time we believe that Allah has other messengers and prophets whom we know nothing. ስለነሱ ምንም ባናቀም አላህ ግን የላካቸው ነቢያቶችና መልእክተኞች እንዳሉ ግን አምነን እንቀበላለን። እንደ ሙስሊምነታችን ማለት ነው፣ እንደ ሙስሊምነታችን። ወላሁ አዕለም። ዛሬ እንግዲህ ተመለከትናቸው በወሳኝነት 3 ነጥብ ናቸው። አንደኛ በመልእክተኞች ማመን ሃይማኖታዊ ግዳጅ መሆኑን ቁርአናዊ ማስረጃዎች፣ ሐዲሳዊ ማስረጃዎችን አየን። ሁለተኛ ለምንድን ነው አላህ መልእክተኞችን ይላከው? አላህ መልእክተኞችን ይላከው ለሶስት ዋና ዋና ዓላማ ነው። አንደኛ ተውሂድን እንዲያስተምሩ፣ ሁለተኛ ለሰዎች ማስረጃ እንዲሆኑ በጀነት አብሳሪ በጀነት አስጠንቀቂያ ሆነው ተልከዋልና፣ ሶስተኛውና የመጨረሻው ሰዎች ነገ አላህ ላይ አስረጅ እንዳይኖራቸው ሶስተኛውና የመጨረሻው ደግሞ ይሄ ነው ማለት ነው። አስረጅ እንዳይኖራቸው ሶስተኛው ያየነው። በሶስተኛነት ፓርት ደግሞ የተመለከትነው እንደ ንዑስ ራስ ማለት ነው አላህ Subhanahu Wa Ta'ala በቁርአን ውስጥ ታሪካቸው ያወሳልን ነቢያቶች አሉ ያላወሳልንም አሉ። ታሪካቸው ቢወሳም ባይወሳም አላህ ያላከቸው ነቢያቶችና መልእክተኞች በሁሉም ይማመን ሃይማኖታዊ ግዳጅ አለብን። በሚቀጥለው ደግሞ ቁርአን ውስጥ የተወሱት ነቢያቶችና መልእክተኞችን ስማቸውን እናነሳለን። የትኛው የቁርአን ሱራ ውስጥ ነው የተጠቀሱት ስማቸው 25 ነው የተዘረዘሩትን እናነሳለን። ቀጣይ በዚህ ራስ እንነሳና ሌሎችንም ነቢያቶች እንመለከታለን። ከአረብ የተነሱ አራት ነቢያቶች ነበሩ። እነዚህ ከአረብ ወገን የተነሱ አራት ነቢያቶች እነማን ናቸው? ስለነሱ ታሪክ እንመለከታለን። አራቱ የተነሱት ከአረብ ምድር ነቢያቶቹ እነማን ናቸው? እግረ መንገድ ለእናንተ የቤት ስራ ይሆናል። ይሄንን ያሳባችሁ እስከሚቀጥለው ዛሬ ምንድነው እሁድ ማክሰኞ ነው ያለን ማለት ነው። ኢንሻአላህ ማክሰኞ እግረ መንገድ የቤት ስራ ተሰጣችኋል ማለት ነው። ከአረብ ወገን የተነሱ አራት ነቢያቶች አሉ። እነዚህ አራት ነቢያቶች ያላህ ሰላም በሁሉም ላይ ይሰነና እነማን ናቸው? በሚቀጥለው ይዛችሁ ላይ ተመጣላችሁ። ዋኪሩ ደዋና አልሐምዱሊላሂ ረብል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወተዓላ ወበረካቱ። ማይክ ወራህመቱላሂ ወበረካቱ። ይሰማል ድምጽ? ይሰማል አንዳንድ? ኦኬ መልካም እሺ። ጀዛኪላህ። ፕሮግራም ከሌላችሁ እንግዲህ ኢንሻአላህ እችላለሁ መቀጠል እኔ ኢንሻአላህ እንግዲህ እንዳልሰለቻችሁ እንጂ እንቀጥላለን። ስለዚህ የቤት ስራው ቀረ ማለት ነው። የቤት ስራው የክፍል ስራ ይሁን እንዴ? እስኪ የክፍል ስራ ይሁንላችሁና ከአረብ ወገን የተነሱ አራት ነቢያቶች አሉ። እነዚህ አራት ነቢያቶች እነማን ናቸው? ጥያቄ ለሁላችሁም። የቤት ስራ ተቀይሮ ወደ ክፍል ስራ ተቀይሮ ነው የፓልቶክ ስራ ነው ይባላል። والله اعلم على كل حال እንግዲህ እጃችሁን ስታወጡ ለኔ አይታየኝም። እጃችሁን ስታወጡ ለኔ አይታየኝም በስልክ ስለምጠቀም። ግን ማይክ ፍሪ ላድርግላችሁና እስኪ ሞክሩ። ማይክ ፍሪ በቃችሁ። ሰማለው አንዳንድ ሰማለ ጀማ? ኦኬ خير ما شاء الله። የመጀመሪያው ልክ ነሽ እህታችን። እንግዲህ ስም ኒክኔምሽን አላየሁት ማይክ ስለማልችል። ነብዩ አለይሂ ሰላቱ ወሰለም ከአረብ ወገን የተነሱ መልእክተኛ ናቸው። ሀቢቢና ረሱል አለይሂ ሰላቱ ወሰለም። ነገር ግን ሁለቱን እሺ ሌላ ምንከራለ አላኩላል እጃችሁ ስለማይታየኝ በቃ እኔ በመልሰው ይሻላል ኢንሻአላህ። ካፍታ ቆይታ በኋላ መልሰዋለሁ። አሁን ግን በአራተኛነት አራተኛ ርዕስን እንመልከት። የመጀመሪያው ቀደም ያየነው ርዕስ በመልእክተኞች ማመን ሃይማኖታዊ ግዳጅ ነው። ሁለተኛ ለምን መልእክተኞች ተላኩ? ሶስተኛ በቁርአን ውስጥ የተወሱ ታሪካቸው የተወሳ የሚሆን ያልተወሳ ነቢያቶችና መልእክተኞችን ማመን ግዳጃችን ነው። አራተኛ the prophets and messengers who are mentioned in the Quran in the book of Allah Subhanahu Wa Ta'ala በቁርአን ውስጥ ስማቸው የተወሳ ስማቸው የተጠቀሰ ነቢያቶችን እንመልከት። በቁርአን ውስጥ 25 ነቢያቶች ስማቸው ተወስቷል ስማቸው ተጠቅሷል። የመጀመሪያው ነብይ አደም አለይሂ ሰላም ነው። በእስላም የመጀመሪያው ነብይ አደም አለይሂ ሰላም ነው። የመጀመሪያው ነብይ አደም አለይሂ ሰላም ነው። የመጀመሪያው መልእክተኛ አደም አለይሂ ሰላም ነው። በእስላም የመጀመሪያው ነብይ የመጀመሪያው መልእክተኛ አደም አለይሂ ሰላም። ይሄንን ስትሉ ታዲያ ትርሚዚ ላይ ካለው ሐዲስ ጋር አይጋጭም ወይ ልትሉ ይችላላችሁ። ትርሚዚ ላይ ምን አይነት ሐዲስ አለ? የመጀመሪያው አወል የመጀመሪያው መልእክተኛ ኖህ አለይሂ ሰላም ነው ይላል። ኖህ አለይሂ ሰላም ነው። ታዲያ ቡኻሪ እና ትርሚዚ ተጋጭተዋል ወይ ነው ከተባለ አይደለም። ሐዲሶቹ እርስ በርስ ተጋጭተው ሳይሆኑ አደም አለይሂ ሰላም የመጀመሪያው ነብይ ነው። አዎ እናምን እንቀበላለን። በነብይነት ማንንም አይቀድማቸው። የመጀመሪያው መልእክተኛ ናቸው። አዎ የመጀመሪያው መልእክተኛ ናቸው። ኖህ አለይሂ ሰላምስ የመጀመሪያው መልእክተኛ ናቸው? አዎ የመጀመሪያው መልእክተኛ ናቸው። መጀመሪያነቱ ከምን አንጻር ነው? የኖህ አለይሂ ሰላም የኖህ አለይሂ ሰላም መጀመሪያነቱ ሽርክን ከመዋጋት አንጻር ነው። በኖህ አለይሂ ሰላም ዘመን ሰዎች ሽርክ ተሰራፋበት ወቅት ነበር። ከአላህ ውጪ ያለን አካል ያመልካሉ። ከአላህ ውጪ ያለን አካል እርዳታ ይጠይቃሉ። ከአላህ ውጪ ያለን አካል ግንባራቸውን የተከበረውን ፊታቸውን ያስደፋሉ። ግልበቶቻቸውን ያንበረከካሉ። አንደበታቸው ጣዖቶቻቸውን ያወሳ ነበር። ቀብር ያመልኩ ነበር። ስለዚህ ኖህ አለይሂ ሰላም ሽርክን ከመዋጋት የሽርክ ጽልመትን ከመዋጋት ተውሂድን ከማነጽ አንጻር የመጀመሪያው መልእክተኛ ናቸው። አደም አለይሂ ሰላም ግን ሽርክን ሳይሆን ተውሂድን ብቻ በማስተማር መልእክተኛ ናቸው። የመጀመሪያው መልእክተኛ ናቸው። ሽርክን አይዋጉም ነበር። አላህን ብቻ ነበር የሚያስተምሩት። ለምን? በዛን ወቅት የሚያመልኩት ሰዎች ሽርክ አልነበራቸውም። ጣዖት አያመልኩም ነበር። ጣዖት አያመልኩም። ሰዎች ከጊዜ ሂደት በኋላ ነው ጣዖትን ማምለክ የጀመሩት እና ተውሂድን ብቻ በማስተማር የመጀመሪያው መልእክተኛ አደም አለይሂ ሰላም፣ ሽርክን በመዋጋት የመጀመሪያው መልእክተኛ ደግሞ ኑህ አለይሂ ሰላም ናቸው ነው። ስለዚህ የመጀመሪያው ነብዩ አላህ አደም አለይሂ ሰላምን ቁርአን ውስጥ ሱረቱ አሊ ኢምራን ላይ ያወሳቸዋል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 33 ላይ አሁን የምጠቅሳቸው አናቅስቶች በአጠቃላይ 25ቱ ነቢያቶች ስማቸው የተጠቀሰበት የቁርአን ምዕራፎችና አናቅስቶች ነው መመለከታችሁ። በሱረቱ አሊ ኢምራን ላይ ምዕራፍ 3 ቁጥር 33 ላይ አላህ ቹዝ አደም አደም አለይሂ ሰላምን መረጣቸው። ሱረቱ አሊ ኢምራን 333። እንዲሁም ደግሞ በሱረቱል ሁድ ምዕራፍ 11 ቁጥር 50 ይህ እንደውም ሱራ ሁድ አለይሂ ሰላም በነብዩላህ ሁድ አለይሂ ሰላም ስም የተሰየመ ነው። በሱረቱል ሁድ ምዕራፍ 11 ቁጥር 50 እና በሱረቱል አዕራፍ ምዕራፍ 7 ቁጥር 65 ላይ አዕራፍ 7 65 ላይ and to Ad we have sent their brother Hud alayhi salam. ወደ አድም ህዝቦች ወንድማቸውን ሁድ አለይሂ ሰላምን ላክንላቸው ይላል አላህ። ስለዚህ ሁድ ሁለት ዚ ሶስተኛ በሱረቱል ሁድ አሁንም እዛው ምዕራፍ ሱረቱል ሁድ ምዕራፍ 11 ቁጥር 61 ላይ እንዲሁም በሱረቱል አዕራፍ ምዕራፍ 7 ቁጥር 73 and to Samud we have sent their brother Salih. ወደ ሰሙድ ምዝቦች ወንድማቸውን ሷሊህ አለይሂ ሰላም ላክንላቸው ይላል አላህ። አራተኛ በሱረቱል አዕራፍ ምዕራፍ 7 ቁጥር 85 በሱረቱል ሁድ ምዕራፍ 11 ቁጥር 84 ጌታችን አላህ ወደ መድየም ምዝቦች ሹአይብ አለይሂ ሰላምን ላክንላቸው ይላል። and to Midian people we sent their brother Shu'aib. ወደ መድየም ምዝቦች ወንድማቸውን ሹአይብ አለይሂ ሰላምን ላክንላቸው ሁሉ ወደ 1184 አዕራፍ 7 85 አራተኛውን ነብይ ሹአይብ አለይሂ ሰላምን ጠቀስኩ። አምስተኛ የዙልኪልፋን ማለት ነው ሱረቱ all were from among us patients እና እስማኤል ኢድሪስ ዙልኪልፋ እና እነዚህ በአጠቃላይ አሳቢሪ ነበሩ እጅግ በጣም ታጋሽ ነበሩ ብሎ ይጠቅሳል። አንዳንድ ትርጉም ላይ ዙልኪልፋን አስመልክቶ አይዛያ ነው የሚሉ አሉ። አይዛያ ማለት ኢሳያስ ያው በብሉይ ኪዳን ውስጥ ትንቢተ ኢሳያስ የሚላል ኢሳያስ ነው የሚሉ አሉ። ሀቂቃውን ወላሁ አለም። እሺ ስድስት ነብይ አየን እስካሁን ከዛ ሱረቱ ፈትህ ምዕራፍ 48 ቁጥር 29 ላይ ያው እዚህ ዙልኪፋን ኢድሪስን እና እስማኤልን ነው አንድ ላይ ያየ ነው። ከነሱ ከደመርን የሚሆነው ምን ስንት ነው? 1 2 3 4 5 6 7 ማለት ነው። ኦኬ እና 8ኛ ሱረቱ ፈትህ ምዕራፍ 48 ቁጥር 29 ላይ ነው። ሱረቱ ፈትህ ምዕራፍ 48 ቁጥር 29 ላይ Muhammad is the messenger of Allah. Muhammad alayhi salatu wasalam ya Allah malikteña no milan. በነገራችን ላይ ስለ ነብዩ አለይሂ ሰላቱ ወሰለም አስመልክቶ ቁርአን ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ስማቸው አምስት ቦታ ላይ ተወስቷል። ከነዚህ አምስት ቦታዎች መካከል አንዱ ሱረቱ ፈትህ ምዕራፍ 48 ቁጥር 29 ነው። በሱረቱ ፈትህ ምዕራፍ 48 ቁጥር 29 ላይ ሙሐመድ ኢዝ ዘ ሜሰንጀር ኦፍ አላህ ሙሐመድ አለይሂ ሰላቱ ወሰለም የአላህ መልእክተኛ ነው ይላል። አንድ ይህ ስማቸው በቀጥታ የተወሳበት የቁርአን አንቀጽ ነው። እንዲሁም በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 144 ላይ ሙሐመድ ኢፍ ሂዝ ዳይስ ነብዩ አለይሂ ሰላቱ ወሰለም ቢሞት እናንተ ከእምነታችሁ ወደ ኋላ ትመለሳላችሁን ይላል። ሁለት ሶስተኛው ሱረቱል አህዛብ ምዕራፍ 33 ቁጥር 40 ላይ ያለው ሙሐመድ ኢዝ ናት ዘ ፋዘር ኦፍ ኤኒ ኦፍ ዩር ሜን ሙሐመድ ከወንዶቻችሁ የአንደኛችሁም አባት አይደለም። ባት ኢዝ ዘ ሜሰንጀር ኦፍ አላህ እርሱ ግን የአላህ መልእክተኛ ነው። ዘ ሲል ኦፍ ፕሮፊት የነቢያቶች ሁሉ መደምደሚያና መቋጫ ነው ይላል። ሶስት ማለት ነው። ስማቸው የተወሰሰበት እነዚህ አምስቱ አንደኛው ደግሞ ሌላኛው አራተኛው ሱረቱ ሰፍ ምዕራፍ 61 ላይ ቁጥር 6 ላይ እናገኛለን አህመድ ተብሎ ተወስቷል ነብዩላህ ኢሳ አለይሂ ሰላም የመርየም ልጅ አልመሲህ ኢሳ ስለ ነብዩ አለይሂ ሰላቱ ሰላም መምጣት ትንቢት የተናገረበት ሱረቱ ሰፍ ምዕራፍ 61 ቁጥር 6 ላይ ከኔ በኋላ በሚመጣ መልእክተኛ ስሙ አህመድ በተባለ የማበሰራችሁ ሲሆን ወደናንተ የተላኩኝ ያላህ መልእክተኛ ነኝ ባለ ጊዜ የሆነውን አስተውሲላ ስለዚህ አህመድ ተብለው እዚህ ቦታ ላይ ተጠቅሷል ቁርአን ውስጥ አራት ቦታ ላይ ሙሐመድ አንድ ቦታ ላይ ደግሞ አህመድ ተብለው ተወስተዋል አለይሂ ሰላቱ ወሰላም እና ምን ይላሉ ዑለማዎቹ እነዚህ አራት አምስቱም ነብይ ሰለላሁ ዐለይሂ ወሰለም በቁርአን ውስጥ ስማቸው የተጠቀሰው ጌታችን አላህ አንዲትም ቦታ ላይ በስማቸው አናግሯቸው አያውቁም ይላሉ ዑለማዎቹ የእስላም ሊቃውንቶች አንዲትም ቦታ አላህ ነብይ ሰለላሁ ዐለይሂ ወሰለምን በስማቸው አንድ ቀንም አናግሯቸው አያውቁም ሲጠራቸው አንተ ያላህ መልእክተኛ አንተ ያላህ ነብይ ብሎ ነው የሚጠራቸው ምክንያቱም ነብይ ብሎ መልእክተኛ ብሎ መጥራቱ ለሳቸው ልቅናንና ክብርናን ከመስጠት አንፃር ነው ቁርአን ውስጥ ግን አምስቱ ቦታ ስማቸው የተጠቀሰው አራት ቦታ መሐመድ አንድ ቦታ አህመድ የተባሉት ለሰዎች አላህ ማንነታቸውን ሲገልጽላቸው ነው ለምሳሌ ሰዎች ነብይ ሰለላሁ ዐለይሂ ወሰለም እብድ ናቸው ይሉ ነበር ሳሂር ናቸው ገጣሚ ናቸው ድግምተኛ ናቸው ይሉ ነበር ግን አላህ ምንድነው ያለው ሱረቱ ፈትህ ምዕራፍ 48 ቁጥር 9 ሙሐመድ ኢዝ ዘ ሜሰንጀር ኦፍ አላህ እናንተ እንደምትሉት ሳይሆን ሙሐመድ እኮ ያላህ መልእክተኛ ነው ሙሐመድ ያላህ መልእክተኛ ነው እሱ ደግሞ መልእክተኛ ሆኖ ሲደረግ ያላህ የነቢያቶች ሁሉ መቋጫ መደምደሚያ ተደርጎ የተላከ መልእክተኛ እንጂ ሌላ ምንም አይደለም ብሎ ሰዎች ነብይ ሰለላሁ ዐለይሂ ወሰለም ላይ ኪዝብ ሲናገሩ ውሸትን ሲቀጥፉ አላህ መልስ አድርጎ ባወረደና ስማቸውን በተቀሰ እንጂ በስሙ አናገሯቸው አያውቅም ሌሎች ነቢያቶችን ስለናገኛለ እና እነዚህን ያዙልኝ ሌላው ሱረቱ አንዓም ምዕራፍ 6 ቁጥር 83 እስከ 86 የነቢያቶችን ዝርዝር ያመጣል እና ምን ይላል and that was our proof which we have give for Ibrahim against these people ابراهيم እንግዲህ ህዝቦቹ ሙሽሪኮች ነበሩ ጣዖት አምላኪዎች ነበሩ ያብርሃም ህዝቦች ስለዚህ ለአብርሃምም ለኢብራሂም አለይሂ ሰላምም ምን አወረድንላቸው አለ መለኮታዊ መጽሐፍ ሰጠናቸው አለ መለኮታዊ መጽሐፍ ሰጠናቸው ሱፍ ተሰጥቷቸው ስለነበረ ሱፉ ኢብራሂም ይለዋል አይደል ሱራቱ አንዓም ምዕራፍ 87 ቁጥር 19 ነው we raise whom we will in degrees allah manale enya yemnishon kibrun kafn naregletallen derejawun inalekletallen certainly your lord is all wise all knowing bergit getachu fitsum tibebenya na awaki yone geta no and we bestowed upon isaac yaqob be isaqim be yaqobim lay each of them we guided benessu lay izin intanachinen adaregin and each of them we guided hullunum wodekanu godana merranacho before him okay and guided Noah. Noah alayhi salamun marra no Nohunum. And among his progen Daud. Andum kazriyaw Daudunum. Dawitun madat no Daud alayhi salamun. And Suleiman, Solomonun. Suleiman alayhi salamun marran. Ayyubun. Ayyubun madat. Ayyub alayhi salamun. Bulu kidan ust Iyyob tablo yimitarraw madat no. Yusufunum marran. Musa alayhi salamunum Harununum. And thus do we reward al-muhsinin, the good doers. እኛ እንዲሁ መልካምን የሚሰሩትን ሰዎች እንመነዳለን ዛክ ኤንድ ዘካሪያ እንዲሁም ዘካሪያስንም ዘካሪያን ማለት ነው ያያ ኢብን ዘካሪያ የዘካሪያ ልጅ ወይም የዘካሪያስ ልጅ መጥምቁ ዮሐንስ ይባላል በአዲስ ኪዳን ውስጥ እዚህ ደግሞ በእስልምና አስተምሮት ውስጥ ያህያ ተብሎ ይጠራል ስሙ ኤንድ ኢሳ እንዲሁም የመርየም ልጅ የሆነው ኢየሱስ ኢሳን ኤንድ ኤልያስ እንዲሁም ኤልያስን ኢች ኦፍ them there was righteous ሁሉም መልካሞች ነበሩዋል ሁሉም መልካም ነቢያቶች ነበሩ and this ismail ismailinim and እንዲሁም ደግሞ ዩኑስንም ተቀሰ ዩኑስ ዋሳን ባሪ ውስጥ ሆድ ውስጥ የገባ ዩኑስ አለይሂ ሰላም and ሉጥንም ተቀሰ each one of them we preferred above the al-amin ሁሉንም በአለም ላይ ሁሉ የበላ አደረግናቸው አላቅናቸው እና እዚህ ውስጥ 18 ነቢያቶች ስማቸው ተጠቅሷል ሱረቱን አንዓም ምዕራፍ 6 ከቁጥር 83 እስከ 86 ቅድም የተጠቀሱት የቁርአን አንቀጾች ደግሞ የሌሎች ነቢያቶች እዚህ ውስጥ ስማቸው አልተካተተ የተጠቀሱ ናቸው እዚህ ውስጥ ስማቸው አልተጠቀሰና ስትደምሩት አንደላ 25 በቁርአን ውስጥ ስማቸው የተወሳ ነቢያቶች አሉ ማለት ነው ነቢያቶች አሉ والله اعلم ወደ አምስተኛው ፓርት ስንገባ four from among the arabs ከአረቢያ ምድር የተነሱ አራት ነቢያቶች ነበሩ እና ይሄን ነብዩ አለይሂ ሰላቱ ወሰለም ነው የነገሩን among these 25 four were arabs እነዚህ 25 ከመሆኑ ነቢያቶች ስማቸውን ካወሷቸው አራቱ ከአረባያን ምድር የተነሱ ነቢያቶች ናቸው in the hadith of abu dahar radiyallahu anhu the messenger sallallahu alaihi wasallam said abu dahar እንደተናገረው አላህ መልካም ስራውን ይወደድለትና ተወዳጁ ነብያችን አለይሂ ሰላቱ ወሰለም በጣፋጭ አንደበታቸው እንዲህ ብለው ተናገሩ among them were four from among the arabs ከነቢያቶች መካከል አራቱ ከአረብ ምድር ነው የተነሱት እነሱም እንደማናቸው አንድ ሁድ አለይሂ ሰላም ሁድ ሁለት ሷሊህ አለይሂ ሰላም ሶስት ሹአይብ አለይሂ ሰላም አራት አገላለጻቸው ያምራል ያንተ ነብይ ያሉት ለአቡ ደህር ያንተ ነብይ ያሉት ያኒ ነብዩ አለይሂ ሰላቱ ወሰለም ምንም የሚያመለክት ማለት ነው ስለዚህ እነዚህ ከአራቱ ከአረብ ምድር የተነሱ ናቸው ሁድ አለ ሷሊህ አለ ሹአይብ አለ እንዲሁም ደግሞ ዩር ፕሮፌት እንዲሁም አንተ ያንተ መልእክተኛ ወይም ያንተ ነብይ ብለውታል ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው እና ካረቢያን ወገን የተነሱ ናቸው ማለት ነው ካረቢያን ወገን የተነሱ ናቸው ኸይርሽ ማሻአላህ እነዚህን አራቱን ያህል ከተመለከትን ያው በሐዲስ የተወሱ ካረቢያን ምድር ላይ የተነሱ ነቢያቶችና መልእክተኞች ናቸው ነቢያቶች ናቸው የመጨረሻ አንድ ጨምርና ትምርቴን አቆማለሁ ከዛ ጥያቄ ካላችሁ ወደ ጥያቄያችሁ አልፋለሁ የመጨረሻው ዘሰንስ ኦፍ ያዕቆብ እስቲ ያዕቆብ ልጆች እንመልከታቸው በብሉይ ኪዳንም ያዕቆብ ልጆች ታሪካቸው ተወስቷል ያኔ ታሪካቸው ተወስቷል ስለ እያንዳንዱ ዝርዝር ሳይሆን በጥቅሉ ያዕቆብ ልጆች ተብሎ ተጽፏል አይሁዶች ጽፈዋሉ በእስልምና ማስተምሮት ውስጥ ቁርአን ፉርቃን እንደመሆኑ መጠን እውነትን ካሰት የሚነጥል ባህሪ ያለው ሁለት ደግሞ ሙሰድቅ ባህሪ ያለው ከቁርአን ባህሪ መካከል አንዱ ሙሰድቅ ነው ሙሰድቅ ማለት ኮንፈርም የሚያደርግ የሚያረጋግጥ ማለት ነው በብሉይ ኪዳን ውስጥ የተተከሱትን እውነታዎች ያረጋግጣል የነበሩ ሁኔታዎችን ያሰድቃል እንዲሁም ደግሞ የተሳሳቱ አስተሳሰቦች ካሉ ደግሞ ፎርካን በሚለው ባህሪ ሁኔታን ካሰት ይነጥላል እና the sons of Jacob Jacobን ልጆች በተመለከተ the prophets mentioned above are those who are mentioned by name in the Quran እንግዲህ ቀደም ያወሳናቸው ነቢያቶች ሁሉ በስም የተጠቀሱ ናቸው these are also some prophets whom the Quran refers to but we don't know their names ስማቸውን ማናውቃቸው ግን ቁርአን ነብይ ብሎ የተጠቀሳቸው ናቸው እነዚህ የያዕቆብ ልጆች ማለት ነው አስባት እነዚህ አላስባት ይያለን ምን ተክሳቸው የያዕቆብ ልጆች ነቢያቶች ናቸው አስተውላችሁ ከሆነ ቁርአን እንደዛ ብሎ ነው የሚጠቅሳቸው they are the sons of Jacob and they are the prophets እነሱ ያዕቆብ ልጆች ናቸው ያዕቆብ ልጆች የሆኑት ደግሞ 12ቱ ነገዶቹ 12ቱም ነቢያቶች ናቸው they were 12 men ሁሉም 12 ወንዶች ነበሩ whom the Quran tells us about them እና namely Yusuf ለምሳሌ ከነሱ መካከል አንዱ ብቻ ነው ነብይ ነው ብሎ የነገረ እነሱንም ዩሱፍ አለይሂ ሰላም ዮሴፍ ብሎ የሚጠራው ብሉይ ኪዳን ማለት ነው ዩሱፍ ደግሞ ሱረቱል ዩሱፍ ምዕራፍ 12 ያው ታውቃላችሁ አሊፍ ላምራ ብሎ የሚጀምረው መሳጭ ታሪክ የሰዎችን ልቦና ማንጠልጠል የሚችል ዘውትር ቢሰማ ጥፍ ጣፈጠኝ ብሎ ማቆም የማይቻል ውብ የሆነ ታሪክ አለው ዩሱፍ አለይሂ ሰላም እና እሱ ነብይ መሆኑን ቁርአን አውሶቶልናል በስሙም ሱራ ሰይሞለታል እና የሌሎችን 11ዎቹን ግን ነብያቶቹ ስማቸውን አላወሳልንም ቁርአን ግን ምን አለን ሱራቱ በቀራ 2:36 ላይ መጣበታለሁ አላህ አዝና ቶል ዳስ ዘ ኔምስ ኦፍ ዘ አዘር 11 ስለ 11ዎቹ ግን ስሞቻቸውን አላህ በቁርአን ውስጥ አላወሳቸውም ያስ ቶል ዳስ ዳት ኢስ ሴንት ሪቪሌሽን ቱ ዘም ለነሱ መለኮታዊ መገለጥን መለኮታዊ ራእይን እንዳመጣላቸው ብቻ ነው የነገረን አላህ ተዓላ ይቆል ምን ይላል ሰይ ቁል በል او مسلمس انانته مسلموچ معناتنو بلو الى الله وي بيليف ان الله بالله اندنتنا بتچنينت امنن بلو الله احدوينا بتچنيا نو كرسو چي بهونت ميملك املاك يله سماياتنا مدرن يزرغا سماين على بالله مدرن ميالك اسم ياقومه نو يينن سماي منم اينت مسالال امين ياقومهو نغير اندليله يينن سماي منم اينت يازو نغير منم ساتايو برغت فطر نو اندال الله ذات ويتش هي سين داون تو ارس እንዲሁም ደግሞ በአላህ አምነስና በቃ እሱ ደግሞ ያወረደልንን መለኮታዊ ቃል ማለትም ቁርአንን አምነን ተቀበለናል በሉ that which has been sent down to Ibrahim, Ismail, Isaac and Jacob to al-Asbat እንዲሁም ደግሞ ለኢብራሂም አለይሂ ሰላም የወረደ መጽሐፍ እንዳለ እናምናለን ለኢስማኤልም ለኢሳቅም ለያዕቆብም እንዲሁም ደግሞ ለያዕቆብ 12 ነገዶችም ለጆችም offspring of the 12 sons of Jacob ለያዕቆብ ማሰረት ልጆች የወረዱ መለኮታዊ መገለጥ እንዳለ አምነናል ብላችሁ ተቀበሉ ይላል ሱረቱል በቀራ ምዕራፍ 2 አንቀጽ 136 ላይ ማለት ስለዚህ እዚህ አንቀጽ ላይ አላሁ ተዓላ ራእይን እንደሚያወርድላቸው ነግሮናል። ነገር ግን ስማቸውን አላወሳም። ራእይ ከወረደላቸው ደግሞ they are prophets ነቢያት ናቸው። ይህ የማይቀር ነው። እንዲህም ይላል ሌላ አንቀጽ ላይ እዛው ሱረቱ በቀራ ላይ እናያለን። በሱረቱ በቀራ ምዕራፍ 2 አንቀጽ 140 ላይ ሱረቱ በቀራ ምዕራፍ 2 አንቀጽ 140 or say you that Ibrahim, Ismail, Isaac, Yaqub and Allah spat were the Jewish or the Christians? እና በተከሉ ራእይ ወርዶላቸዋል። ራእይ ከወረደላቸው ደግሞ ነብይ ናቸው። አንድ ነብይ ምንጊዜም ነብይ ከሆነ ራእይ ይመጣለታል። ነብይ ራእይ ይመጣለታል ከአደም ጀምሮ ማለት ነው። አደምንም ጨምሮ ምክንያቱም አንድ የቁርአን አንቀጽ አለ ማስረጃ ሱረቱል ሐጅ ምዕራፍ 22 ቁጥር 52 ከትላንት ወዲያ ሳስተምራን ስጨው ነበር በሱረቱል በሐጅ ምዕራፍ 22 ቁጥር 52 ላይ we didn't send any prophet or messenger ከመልእክተኛም ከነብይም አንድም አላክንም ለዛ መልእክተኛ ወይም ደሞ ለዛ ነብይ that we sent a revelation መለኮታዊ መገለጽን የምናወርድለት ቢሆን እንጂ ብሏል አላህ መለኮታዊ መገለጽን የምናወርድለት ቢሆን ስለዚህ ከመልእክተኛም ከነብይም አንድም አላክንም መለኮታዊ ራእይን የምናወርድለት ቢሆን እንጂ ብሏል። ስለዚህ አላህ መልእክተኛን እስከላከ ነብይን እስከላከ ድረስ መለኮታዊ መገለጥ ያወርድላቸዋል። ስለዚህ ያዕቆብ ልጆች የነበሩት አላህ ስብሐት ተብሎ የሚጠሩት 12ቱ ነገዶች ዩሱፍ አለይሂ ሰላም ነብይ መሆኑን ስሙ ተጠቅሶ ቁርአን ውስጥ ሱራ ተወስቶለት ወይም ተሰይሞለት በግልጽ እናገኛለን። የሌሎቹ ግን ስማቸው ባይተከስም ነቢያቶች መሆናቸውን ግን እንደ ሙስሊምነታችን አምነን እንቀበላለን። ትምርቴን በኋላ ላይ ሰመሪ አድርግላችኋለሁ። ጥያቄ ካላችሁ ነቢያቶችና መልእክተኞችን በተመለከተ ጥያቄያችሁን ለማስተናገድ ዝግጁ ነን። ወአኺሩ ደዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወራህመቱላሂ ወተዓላ ወበረካቱ። ማይክ ፍሪ ወራህመቱላሂ ወተዓላ ወበረካቱ። ሸይታችን ጀዛኪላህ ጥሩ ጥያቄን ያነሳችሁ። ከሁለተኛ ጥያቄ ለነሳ ሁለተኛ ጥያቄ ያዕቆብ አለይሂ ሰላም ልጆችን በተመለከተ ዩሱፍ አለይሂ ሰላምን ያደረጉትን ነገር ቁርአን አውስቷል። ነገር ግን ቁርአን ምን ብሎ ነግሮናል? በሱረቱል በቀራ ምዕራፍ 2 አንቀጽ 136 ላይ ለነቢያቶች መለኮታዊ ራእይ ይወርድላቸዋል። ይህ ግልጽ ነው። እና ቁርአን ለእኛ ሙስሊሞችን ምን እንድንላዘን አላህ በአላህ አምነናል በሉ አለ። በአላህ አምነናል በሉ። ከዛም በኋላ በአላህ አምነናል ብላችሁ ስታበቁ ዳት which has been sent to us ለኛም ደግሞ በወረደልን በመጣልን መለኮታዊ መገለጥ ማለትም በቁርአን አምነን ተቀበለናል በሉ። that which has been sent down to Ibrahim ለኢብራሂምንም ይወረደለት ሱሐፍ የሚባል ጽሑፍ ወርዶላቸው ለኢብራሂም አለይሂ ሰላም እመኑ ለኢስማኤል ይወረደላቸዋል ለይስሐቅ አለ ለያዕቆብ ይልና to al-asbat ይላል በቀራ 2:36 ከፍተሽ ብትመለከቺው እንዲሁም ደግሞ ለያዕቆብ 12 ነገዶችም ይወረደላቸው ምን አለ ራእይ አለ ራእይ ወርዶላቸዋል ይላል። ይሄ ራእይ ወርዶላቸው ዩሱፍ አለይሂ ሰላምን ከበደሉት በኋላ ነው ወይስ ከፊት ነው የሚለው ቁርአን አላወሳው። ተግባብተናል? ቁርአን አላወሳው። ይሄ የተፈጸመው ታሪክ በራሱ ትልቅ ትምህርት እንድንወስድ ነው እኛን የሚያደርገን። ትልቅ ትምህርት እንድንወስድ ያደርገናል በዩሱፍ ታሪክ ውስጥ ማለት ነው። እንደውም እኮ ያዕቆብ አለይሂ ሰላም እኮ ዩሱፍ አለይሂ ሰላም ህልም አይተው ሲያበቃና ህልሙን ለአባቱ በነገረ ጊዜ ለወንድሞቹ እንዳትገልጽላቸው አለ። ሱረቱል ዩሱፍ ምዕራፍ 12 ቁጥር 5 ላይ ህልሙን በፍጹም ለወንድሞቹ እንዳትነግር። ለምን ህልሙን ለወንድሞቹ እንዳይነግር የፈለጉት ለምንድን ነው? ያዕቆብ አለይሂ ሰላም ዩሱፍ ልጃቸውን ሲመክሩ because indeed shaitan has ever been to mankind clear enemy ለሰው ልጆች ሸይጣን ግልጽ ጠላት ነውና ነው። ስለዚህ አሁን በወንድሞች ልቦና ስር ሸይጣን ተንኮልን ሊያሰር ስለሚችል እንዳትናገር ለወንድሞች ይነን ህል ማለት። ከዛ በኋላ ነው ወይ መለኮታዊ ራእይ ይወረድላቸው ወይስ አይደለም? አብዛኛውን ግን ስትመለከቱ ግን የሚያሳየው ከዛ በኋላ ገብተሻል ልቦናቸውን አጽድተው ወደ እውነት ቀርበው የዩሱፍ አለይሂ ሰላም ስልጣን ላይ ሆነው ልቦናቸውን ዩሱፍ አለይሂ ሰላም መርጥ ወደ ቀን ጎዳና መርቶት ከዛ በኋላ መለኮታዊ ራእይ ወርዶላቸው ሊሆን ይችላል። መቼ ነው ወርዶላቸው የሚለውን ስፔሲፊካሊ ቁርአን ይሄ ነው ባይልም ግን ቁርአን ወርዶላቸዋል ይነና መለኮታዊ ራእይ ወርዶላቸዋል ብሎ ያስተምረናል ነው። አንድ ሁለተኛ ስለ ኢስማኤል በተመለከተ ቀደም ሳላነሳ ያለፍኩትኝ ምን ያህል እንደምትከታተሉኝ ለማስተዋል ነው። ዝም ብያቸው ያለፍኩትኝ የነበረውና ጥያቄ የለም ተብሎ ተዘግቶ ቢሄድ ኖሮ ምን ያህል ሰው ነው ትምህርቴን የሚከታተለው የሚለውን ለመለየት በጣም ግልጽ ይሆንልኝ ነበርና just ማሻአላህ በደንብ ተከታተላላችሁ ማለት ነው መገለጫው አንደነሽ اسماعيل نعم ይከታተታሉ ለዛ ነው اسماعيل ይከታተታሉ እንደውም اسماعيلን በተመረከተ ኢብን ኢብራሂም አልቀሊል ያአላህ ወደሽ ተብሎ የሚጠሩት የኢብራሂም ልጅ اسماعيل እሳቸው from the descent of اسماعيل እንደውም እነዚህ ሁድ ሷሊህና ሁድና ሷሊህ كاسماعيل نجد original arabs ነው የሚባሉት እንደም የኢስማኤል original arabs ይባላሉ original arabs ይባላሉ originalው አረብ ናቸው እና ኢስማኤልንም ያካትታሉ ማለት ነው ለማንኛውም ግን እነዚህ ከኢስማኤል በኋላ እንትን ስለሆነ hud and salih were from among the original arabs the descent of ismail ስለሆኑ የኢስማኤል ዝርያዎች ናቸው ተግባተናል ስለዚህ ሁድ አለ ሷሊህ አለ ሁድና ሷሊህ በነገራችን ላይ ሁድና ሷሊህ እንዲሁም ሌሎችን ነቢያቶችን በደረጃ ራሱ መጀመሪያ ስናስቀምጥ ከአደም ቀጥሎ ኢድሪስ ከኢድሪስ ቀጥሎ ሁድ ነው ከሁድ ቀጥሎ ሷሊህ ነው ከሷሊህ ቀጥሎ ሉጥ ነው ከሉጥ ቀጥሎ ነው اسماعيل የሚመጣው ከሉጥ ቀጥሎ اسماعيل ይመጣል እና ሁድና ሷሊህ from original arabs ናቸው ያልኩሽ ለዛ ነው እና اسماعيل ደሞ ነብይ ሰለላሁ ዐለይሂ ወሰለም አሁን ከእስማኤል ነገድ ነው የሚመጡት ማለት ነው ከእስማኤል ነገድ ነውና اسماعيلም እግረ መንገድ ይካተታል ለማለት ፈልጌ ነው اسماعيلም ይካተታል እግረ መንገድ ለማለት ፈልጌ ግልጽ ነኝ ይመስለኛል والله اعلم الله قال جزاك الله الله يا ايمان يا عافيا يتقوالبت ያለ ብዙ ከጥቂቶች ያድርገኝ ብዙ ለመጠየቅ ፈልጌ ሳይሆን ያው የነብዮች ታሪክ ለትምርት ነው በኢማናችን ላይ የነሱን ታሪክ ማውቀ ብዙም እንደንትን አይልም የረሱልን ታሪክ ይግን እኔ ትንሽ አሁን ደስ ያለኝ ምንድነው የአላህ ስብሃነ ወተዓላ ነብዮችን ከስህተት ይጠብቃቸዋል መጥፎ እንዳይናገሩ መጥፎ እንዳይሰሩ አላህ ነው በእነሱ ዘንድ ያኒ በመሃላቸው ጅብሪል ብቻ ያለ ስለሚል ያው የዩሱፍ ወንድሞች ብዙ በደል ስላደረሱ ጉድጓድ ላይ ስለጣሉ እንዴት ከነብይነት ተመደቡ የሚለው ስላደናገረኝ ነው እንጂ ለሌላ አይደለም ኡስታዝ አፎ በለኝ ማይክፍሪ ኪዮ በረካቱ ይስማን አንዳንድ ሽቶኛ ጀማዓ ኸይርሽ ማሻአላህ እህታችን ጥሩ ማሻአላህ አነሳሽው ጥያቄ ጥሩ ነው እግረ መንገድ አንድ ነገር ሁላችሁም ትኩረት እንድትሰጡ ተፈልጋለሁ ነቢያቶችና መልእክተኞች በርግጥ መለኮታዊ ራእይ በተመለከተ ቅዱሶች ናቸው ይህ ማለት ግን መልእክተኞችና ነቢያቶች አይሳሳቱም ማለት አይደለም እንደ እስልምና አስተምሮት ነቢያቶችና መልእክተኞች ሊሳሳቱ ይችላሉ የሚሳሳቱት ግን በራሳቸው ህይወት ውስጥ በራሳቸው ዓለማዊ ጉዳይ ውስጥ እንጂ አላህ በሚያወርደላቸው መለኮታዊ መገለጥ ውስጥ ግን አይደለም በመለኮታዊ መገለጥ ሂደት ውስጥ ስተት የለም ለምሳሌ ነብዩ አለይሂ ሰላቱ ወሰለም አንድ ጊዜ ስለ እርሻ ጉዳይ አስተያየት ተጠይቀው አስተያየት ሰጡ ግን የሰጡት አስተያየት መጨረሻ ላይ ሲታይ ስተት ሆኖ ተገኘ ከዛ ነብዩ ሰለላሁ ዐለይሂ ወሰለም እንደነ ያሉት ይሄ ዱንያዊ ጉዳያችሁን እናንተ ታውቃላችሁ ነው ያሉት ግን አንድ ቀንም ነብዩ ሰለላሁ ዐለይሂ ወሰለም ግን በመለኮታዊ ራእይ ተሳስተው አያውቁም አንድም ቀንም ማለት ነው ምክንያቱም በመለኮታዊ ራእይ ከልብ ወለዳቸው ስለማይናገሩ ቁርአኑ ምን ብሎ መስክሮላቸዋል በሱረቱ ነጅም ምዕራፍ 53 ከቁጥር 2 እስከ 4 ላይ he never speaks from his own desire እሱ ከልብ ወለዱ በፍጹም አይናገርም but his speech is a revelation came from his lord ነገር ግን ንግግሩ ሁሉ ከጌታው ዘንድ የሚመጣለት ራእይ ቢሆን እንጂ ስለዚህ ሁሉም ነቢያቶች ሁሉም ያላህ መልእክተኞች መለኮታዊን በተመለከተ ስለ ዲን በማስተማር ስለ አላህ ማንነት በመግለጽ ስለ አኺራ በማስተማር በጥቅሉ ስለ እስላም በማስተማር እረገድ አንዲትም ቅንጣት ስህተት የብና የታክል እንኳን ቅንጣት ስህተት የለባቸው ነገር ግን በራሳቸው ህይወት ውስጥ ከዲንጋ ባልተያዘ ከመለኮታዊ አስተምሮት ጋር ባልተያዘ ግን ጥቃቅን የሆኑ ስህተቶችን ሊሰሩ ይችላሉ ለምሳሌ ቁርአን ሱረቱ መሐመድ ምዕራፍ 47 ቁጥር 19 ላይ ምን ይላል know that there is none has right to be worshiped እና ከአንድ አላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እወቅ ስለ ስህተትህም ለምህመናን ምህረትን ለምን ይላል አሁን ነብዩ አለይሂ ሰላቱ ወሰለም እንደሚላቸው ስለ ስህተትህም ላንተም ሆነ ለምእመናን ምህረት ለምን ይላል ነብዩ አለይሂ ሰላቱ ወሰለም እኮ አላህ ተዓላ እስትግፋር እንዲያደርጉ እኮ አዟቸዋል አይደል እንዴ አላህን እንዲፈሩ እኮ አዟቸዋል ሱረቱ አዘም ምዕራፍ 33 ቁጥር 1 እኮ ሲጀምር እኮ አንተ ነብዩ ሆይ ተቂላህ ብሎ እኮ ነው ጀምሮ አንተ ነብዩ ሆይ አላህን ፍራ ብሎ ጀምሯቸዋል አሁን እንደው ሰዎችም ሆኑ ጅኖች እንደ ተሰባስበው አንድ ልብ ሆነ ኖራቸው አላህን ማምለክን እንደ ነብዩ አለይሂ ሰላቱ ወሰለም የሚፈራ እንደ ነብዩ ሰለላሁ ዐለይሂ ወሰለም የሚያመልክ ይኖራል እንደ ነቢያቶች ይገኛል አይገኝም ነገር ግን አላህ ለምንድን ነው ይሄን ያላቸው? ለሳቸው የተሰጠው ትእዛዝ ለኡማው ምን ያህል አንገብጋቢ መሆኑን እግረ መንገዱን እንዲያይ ነው። ስለዚህ እህታችን አንቺም እንዳልሽው ነቢያቶችና መልእክተኞች መለኮታዊ መገለጥ በሆኑ ጉዳዮች ላይ ስህተት የላቸውም። ጥቃቅን የሆኑ ግን በህይወት ጉዳዮች ላይ ሰው እንደመሆናቸው መጠን ይሳሳታሉ። ምክንያቱም ነቢያቶች የአምላክ ክፍሎች አይደሉም፣ ወይም ከአምላክ መካከል አንድ አይደሉም። ተግባብተናል። የአምላክን መለኮታዊ ስልጣን የሚጋሩ አይደሉም። ፍጹም ፐርፌክሽን ያለው አንድ አላህ ብቻ ነው። ፍጹም ስህተት የማያውቀው እንከን የለሽ አንድ አላህ ብቻና ብቻ ነው። ሁወል አዚዙ ራሂም ሁወል አዚዙ ሐኪም ወላሁ ተዓላ አዕለም። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኦኬ። ምዕራፍ 51 ቁጥር 55 ላይ ሪሜምበር ዩ ሪማይንዲንግ በነፊትስ ዘ ቢሊቨርስ፣ አስታውስ ያንተ ማስታወስ ለሙእሚኖች ጠቃሚ ነው እና ብሏል አላህ። እና የተማርነውን ትምህርት መና እንዳይቀር የተዘራው በባዶ ሜዳ ላይ ሳይሆን በልባችን ላይ እንዲበቅል ስለሚፈለግ ልቦናችን ላይ እንጂ መዘራት ያለበት መሬት ላይ ወይም የፓልቶ ኩማይክ ላይ ብቻ ሆኖ እንዳይቀር ትምህርቴን ደግሜው በልቦናችን ስር አላህ እንዲያስቀምጠው፣ ወደ ህይወታችን እንዲለውጠው፣ እምነታችንን እንዲያጸናው፣ ባህሪያችንን እንዲቀይረው ብደግመው ደስ ይለኛል። አጠር አድርጌ ሰመሪ ላድርግላችሁ። በጌታ ፍቃድ ዛሬ የተመለከትነው በመልእክተኞች የመጀመሪያው መግቢያዬ believe in the prophets and the messengers is one of the basic principles of faith፣ በነቢያቶችና በመልእክተኞች ማመን ሃይማኖታዊ ግዳጅ ነው። አንድ ሙስሊም ሙስሊም ተብሎ ሊጠራ የሚችለው በሁሉም የአላህ ነቢያቶችና መልእክተኞች አምኖ ሲቀበል ነው። ለዚህ ደግሞ ሱረቱል በቀራ ምዕራፍ 2 ቁጥር 285፣ ሱረቱ አሊ ኢምራን 384፣ ሱረቱ በቀራ ምዕራፍ 2 አንቀጽ 177 እና መሰል የቁርአን አንቀጾች ተጠቃሾች ናቸው። በተቃራኒው ደግሞ በነቢያቶችና በመልእክተኞች መካድና ማስተባበል በእስልምና ኩፍር ነው። ቁርጥቢ ላይ ያለውን ተፍሲር አስተውለናል። ሱረቱ ኒሳን ምዕራፍ 4 አንቀጽ 150 እስከ አንቀጽ 100 አላሁመ ያመን ዐለል ዐርሽ ይሰማል ያ ጀማዓ ድምጽ እና ጌታችን አላህ ሱረቱ ኒሳ ምዕራፍ 4 አንቀጽ 150 እስከ አንቀጽ 152 ድረስ ገልጾታል። በአማኞችን እውነተኛ አማኞች በአላህም በመልእክተኞችም መነጣጣት የጥሜት ጎዳና እንጂ ሌላ ነገር ምንም ነገር ምሪት እንደማያገኙ መጨረሻቸው ማስከፊ እንደሆነ ነው ጌታችን አላህ ይገለጻል። ስለዚህ በሁሉም መልእክተኞች ማመን ይጠበቅብናል። የመጀመሪያው ነው። ሁለተኛው የተመለከትነው አላህ ሱብሓነሁ ወተዓላ ለምንድን ነው መልእክተኞችና ነቢያቶችን የላከው? አላህ መልእክተኞችና ነቢያቶችን የላከበት ሶስት ወሳኝ ምክንያቶች ዘርዘር ያለው፣ የመጀመሪያው ተውሂድን እንዲያስተምሩ ነው። ከአንድ አላህ ውጪ የሚመለክ አምላክ የለም። እስልምና እምነታችን መሰረቱ የተገነባው በአንድ አላህ በማመን ነው። ይህ አንድ አላህ ማለት ሰማያትና ምድርን የፈጠረ ነው። ነገራቶችን ሁሉ ያበጀና የፈጠረ ነው። ህያው ዘላለማዊ ነዋሪ ነው። ሰዋቢም ሆኑ መላእካዊ ባህሪያቶች እሱ ዘንድ የለም። አምላካዊ ባህሪ ብቻ ነው እሱ ዘንድ የሚንጸባረቀው። ይህ አንዱ አያሉ ጥበበኛው አምላክ በብቸኝነት እንዲመለክ ነቢያቶችን ልኮ መጽሐፉን አውርዶ ህዝቦቹን አስተምሯል። በዓላማ ሰዎችን ፈጥሯል። ጌታችንም አላህ በሱረቱ ነህል 1636 ላይ why have sent into every nation is a messenger proclaiming worship Allah and shun false deities አላህን በአህዳዊነትና በብቸኝነት ተገዙ ጣዖታትንም ራቁ የሚሉ ሲሆኑ ብሎ አላህ ነቢያቶችን መልእክተኞችን እንደላከ ገልጾልናል። ሁለተኛ ነቢያቶች የተላኩት ተውሂድን ከማስተማር ውጪ በሰዎች ላይ ማስረጃን ለማቆም ነው። ነገ ሰዎች ነቢያቶች መጥተው በጀነት ሲያበስሩ በጀሀነም ሲያስጠነቅቁ ነገ አላህ ዘንድ ሰዎች ማስረጃ አልመጣልንም ነቢይ አልተላከልንም ብለው እንዳያስተባብሉ፣ ፊርዖንም ሆነ አቡ ጀሀል መሰሎቹንም እንዳያስተባብሉ አላህ ለፊርዖን ሙሳን ለአቡ ጀሀል ነቢዩ አለይሂ ሰላቱ ወሰላም ልኮላቸዋል። ለዚህ ደግሞ ቁርአን ሱረቱ ኢስራ 17:15 ላይ we never punish anyone until we send our messengers መልእክተኞቻችንን እስከምንልክ ድረስ አንድንም ሰው የምንቀጣ አይደለንም ብሏል አላህ። መልእክት ሳያመጣ ማስረጃን ሳያቆም አላህ የሰው ልጅ አይቀጣም፣ በፍጹም አይቀጣም። ምክንያቱም አላህ ፍጹም ፍትሃዊ ነው። ከስሞቹና ከባህሪያቶቹ መካከል አንዱ አልዓድል ፍጹም ፍትሃዊ የሚል ጌታ ስም አለውና ነው። ሶስተኛው ደግሞ ጌታችን አላህ ነገ አላህ ላይ አስረጅ እንዳይኖራቸው ካፊሮች ወይም ካዲያን በአላህ በመካዳቸውና በማስተባበላቸው ጀሀነም ግቡ በሚባሉበት ጊዜ መልእክተኛን እኮ አላክልንም እውነትን የሚያስረዳን ሰው አላክልንም እንዳይሉ በአላህ ላይ አስረጅ እንዳይኖራቸው ሱረቱ ኒሳ ምዕራፍ 4 አንቀጽ 165 ላይ እንደገለጸው አላህ መልእክተኞችን ከወዲሁ በጀነት አብሳሪ፣ በጀሀነም አስጠንቃቂ፣ አድርጎ ልኳቸዋል። ሶስተኛው የተመረከተ ነው በቁርአን ውስጥ ስማቸው የተወሳም ያልተወሳም ታሪካቸው የተጠቀሰም ያልተጠቀሰም ነቢያቶችን የማመን ግዳጅ አለብን። በሁሉም ነቢያቶች ነው የምናምነው፣ ስማቸው ቢወሳም ባይወሳም ታሪካቸው ቢዘከርልንም ባይዘከርልንም። ለዚህ ደግሞ ሱራቱ ኒሳ ምዕራፍ 4 አንቀጽ 164 ሱራቱ ጋፊር ምዕራፍ 40 ቁጥር 70 ላይ ተመልክተናል፣ የቁርአን አናቅስቶችን ማለት ነው። ሶስተኛ ይሄን እናያየነው። አራተኛው በተመለከተ ያስተዋልነው በቁርአን ውስጥ 25 ነቢያቶች ስማቸው ተጠቅሷል። እነሱን ነቢያቶች ከአደም አንስቼ ሁሉንም 25ቱንም ጠቅሻለሁ። አብዛኞቹ 18ቶቹ ነቢያቶች በሱረቱ አንዓም ውስጥ ይገኛሉ። ሱረቱ አንዓም ምዕራፍ 6 ከቁጥር 83 እስከ 86 አላህ 18ቱን ነቢያቶች ስማቸውን ጠቅሶናል። ከዛ ውጪ ያሉት አሊ ኢምራን 33 ላይ አደምን ሲያወሳ፣ ሁድ 11:50 ላይ ሁድን ጠቀሰ፣ ሷሊህን ደግሞ ሁድ 11:61 ላይ አወሳለን፣ ሹአይብን ደግሞ ሱረቱ ሁድ ምዕራፍ 11 ቁጥር 84 ላይ ነገረን፣ ዙልኪልፋን ደግሞ ሱረቱ አንቢያ ምዕራፍ 1 ቁጥር 25 ላይ። እነዚህም በሙሉ ሲደምሯቸው 25 ነቢያቶች በቁርአን ስማቸው የተነገረ ስማቸው የተወሳ እናገኛለን። ከአረብ ወገን የሆኑ አራት ነቢያቶችን ተመልክተናል፣ ነቢዩ አለይሂ ሰላቱ ወሰላምን ጨምሮ ሷሊህን፣ ሹአይብንና ሁድን አስተውለናል። በስተመጨረሻም ዘሰንስ ኦፍ ያዕቆብ ያዕቆብ ልጆች አስባት ብሎ ቁርአን የሚጠራቸው መለኮታዊ ራእይ እንደወረደላቸው ቁርአን በሱረቱ በቀራ ምዕራፍ 2 አንቀጽ 136 ላይ የእምነታችን ክፍል እንድናደርገውና እንድናምንበት ጌታችን አላህ አዞና። ለዛሬ የተመለከትናቸው በጌታ ፈቃድ እነዚህ ነበሩ። አላህ በተማር ነው የምንጠቀም፣ ተምረን ለሌሎች ማስተማር የምንችል አላህ ሁላችንን የሚያደርገን፣ እኔም በተናገርኩት እናንተም በሰማችሁት ከአላህ ዘንድ መልካም ምንዳን የምናገኝ አላህ ያድርገን። ነገራቶች ሁሉ መልካም ሁሉ የሚሆኑት በጌታ በአላህ ፍቃድ ነው። ያለ አላህ ፍቃድ አንዳችም ነገር አልሆነም። የሆነው ሁሉ በአላህ ፍቃድ ነው፣ የሆነውም በጌታ ለአላህ ሱብሓነሁ ወተዓላ ብቻና ብቻ ነው። ምንዳ መነሻው ከጌታ ከአላህ ዘንድ ነው። ሁላችንንም ዘውትር ማይክ ፍሪ እንደምንል አላህ ከጀሃነም ሁላችንንም ፍሪ ያድርገን። ወአኺሩ ደዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወተዓላ ወበረካቱሁ።